فقد وقفنا في درس أمس عند قوله جل وعلا من سورة الحج: وهو الذي أحياكم ثم يميتكم ثم يحييكم إن الإنسان لكفور. الآية السادسة والستين. فلنبدأ من هنا. أعوذ بالله من الشيطان الرجيم. وهو الذي أحياكم ثم يميتكم ثم يحييكم إن الإنسان لكفور. لكل أمة جعلنا منسكا هم ناسكوه فلا ينازعنك في الأمر وادع إلى ربك إنك لعلى هدى مستقيم. وإن جادلوك فقل الله أعلم بما تعملون. الله يحكم بينكم يوم القيامة فيما كنتم فيه تختلفون. ألم تعلم أن الله يعلم ما في السماء والأرض إن ذلك في كتاب إن ذلك على الله يسير. ويعبدون من دون الله ما لم ينزل به سلطانا وما ليس لهم به علم وما للظالمين من نصير. وإذا تتلى عليهم آياتنا بينات تعرف في وجوه الذين كفروا المنكر يكادون يخطون بالذين يتلون عليهم آياتنا. قل أفأنبئكم بشر من ذلكم النار وعدها الله الذين كفروا وبئس المصير. يا أيها الناس ضرب مثل فاستمعوا له إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه. بعث الطالب والمطلوب. ما قدر الله حق قدره إن الله لقوي عزيز الله يصطفي من الملائكة رسلا ومن الناس إن الله سميع بصير يعلم ما بين أيديهم وما خلفهم وإلى الله ترجع الأمور يا أيها الذين آمنوا اركعوا واسجدوا واعبدوا ربكم وافعلوا الخير لعلكم تفلحون وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين من قبل وفي هذا ليكون الرسول شهيدا عليكم وتكونوا شهداء على الناس فأقيموا الصلاة وآتوا الزكاة واعتصموا بالله هو مولاكم فنعم المولى ونعم النصير أعوذ بالله السميع العليم من الشيطان الرجيم وهو الذي أحياكم ثم يميتكم ثم يحييكم الله سبحانه وتعالى بفرع جلدتاني سواء الشرسة إذا قلنا عند الرجوع رأس مجلد على التعوكة وهو الذي المعبود الوحيد الذي يستحق العبادة منكم كان أنت أملكون يتشروا يمجبوا في الشجن وغيثاتوا مع النوصالاتوا الذي أحياكم بعد أن كنتم معلومين يعني نبراتوا تنكمن المنصطو أنتن هي وادر قوية فترنا يا متاتوا يوانو حيلنو في الشجن ملاكاتوا يوان يمجبوا ሰው እስከመጣታቸው በፊት ያው የምድር አካል ናቸው አልነበረም ሰው ቢባል ነገር ማን እና አልነበራችሁ ያስገኛችሁ የሆነው ጌታ ነው እውነተኛው አምላካችሁ ሊሆን የሚገባው ثم يميتكم عند انقضاء أجالكم እንደገና ደግሞ የተያዘላችሁ እድሜ ቀጠሮ ሲጠናቀቅ በሞት የሚወስዳችሁ ነው እዚህ በሁለቱም በኩል የሰው ልጅ ሚና የለውም ማለት ነው። ከመፈጠሩ በፊት ተጠሩኝ ብሎ ማመልከቻ አግብቶ ጠይቋል እንደተፈጠረው በሱ ፍላጎት ማለት ነው። አላህ ራሱ የቁድረቱ ወህክመቱ መፈጠር አለበትን ፈጥሯል ማለት ነው። አስገኝቷቸዋል። የተነበራችሁ ከመምጣታችሁ በፊት አልነበራችሁም። ምን ያደለውን ያመጣዋችሁ ወደ ቢኒነት ከዛም ደግሞ የኖራችሁትን ያህል ኖራችሁ ቀጠሮ ሲደርስ እናንተን ካልጠይቅ ሳላስፈቅር ነው መወስዳቸው አይደለም። ከዚህ የበለጠ እንግዲህ ወሳኝነት ምን አለ? ትናንት ያልነበርከውን ማምጣት ሕያው ማድረግ ያኖረህን ያህል ኖረህ ቤትክን ንብረትን ቤተሰብክን እየወደድክ ሙጭኝ ንብረት ሳትፈልግ አንተ ብዙ መኖር እየተመኘ ይህን ወስድህ ወሳኝ ኃይል ማለት ይሄ ነው ማለት ነው። በዚህ ነገር ሌላ የሚያገባው ነገር የለም። በማምጣትም እኔ ዘሬን እኔ ነኝ የፈጠርኩት የሚል የለም። በመውሰድም እንደዛው እኔ ነኝ የወሰድኩት ይል የሚችል የለም ማለት ነው። ثم يحييكم እንደገና ንስሐ እንደገና ደግሞ የዓለም ፍጻሜ ሲደርስ ለሂሳብና ለሰዋብ ወይም ለዒቃብ ሕያው አድርጎ በሁለተኛ ዙር ደግሞ የሚመልሳችሁ ነው፣ ከሞት በኋላ ማለት ነው። እነዚህ ሁሉ እንግዲህ አበይት ክንዋኔዎች በአላህ ፍቃድ ብቻ ነው የሚፈጸሙት። ማንም ሚና የለውም በዚህ ጉዳይ ማለት ነው። መጀመሪያም ሰውን በማስገኘት እንደገና አገሩ ሲደርስ በመውሰድ ከሞት በኋላ ደግሞ እንደገና በመቃብር ዓለም በስብሶ ከቆየ በኋላ መመለስና ማደር፣ እነዚህ ሁሉ ክንውኖች በእኔ ነው የሚካሄዱ። ታዲያ ሌላው ምን ሰርቶ ነው ጌታ ሊባልና ሊመለስ የሚቻለው ማለት ነው? እነ ልኢንሳነ ለከፉር፣ በእውነቱ የሰው ልጅ ሲባል አይን ያወጣ ካህሪ እኮ ነው። ውለታዊ ይህን ሁሉ ነገር ያደረገለትን ጌታ ትቶና ዘንግቶ እንደገና ምንም ያላደረጉለትን ነገር ሊያመልክ ይሞክራል። ከዚህ የበለጠ ካህዲና አይን ያወጣ ኢንሳቢ ካለ ይላል አላህ ሱብሓነሁ ወተዓላ። ከፉር ስራተ ሙባለማ፣ የካፊር ሙባለማ ከፉሩ ሊኒዓሚላህ ካፋ፣ አላህ የዋለለትን ስፍር ቁጥር የሌለውን ኒዕማ በዲንን በዱንያ ማንም ሊያደርግለት የማይችለውን ትልልቅና ግዙፍ ኒዕማ አዘናቅፈት እያለ ያን የጌታን ኒዕማ ማመስገን ሲጠበቅበት ጭራሽ አይን አወጣ ካህዲ ሆኖ ጌታ የለኝም እስከ ማለት ሄደ። ወይም ከሞቱ በኋላ አልነሳም አልጠየቅም መየልባኑ ወየረሚን እያለ የሚደናበር ሆነ ማለት ነው። እንግዲህ የሰው ልጅ አቅል ተሰጥቶ ሲያበቃ እነዚህ ሁሉ ተጨባጭ መረጃዎች ፊቱ ለፊቱ ቆመው እንዴት አድርጎ ይህን አይነት ክህደት ሊናገር በይችል ነበረ? የለየለት ካህዲ ባይሆን ኑሮ ይላል ማለት ነው። ስለዚህ እህትጃጅ ነው እንግዲህ አላህ ስብሓነሁ ወተዓላ በተጨባጩ እውነታ ጌታ ሊሆን የሚገባው ማን ነው የሚለውን ጥያቄ ለህሊና ፍርድ እያቀረበው ነው ማለት ነው። እናንተ ራሳችሁ አቅል ካላችሁ ጌታ ሊሆን የሚገባውና አምልኮ ሊሰጥ ሊቸረው የሚገባው ማን ነው? ካልነበራችሁ ያስገኘው እንደገና ያኖራችሁን ያህል ኑሮ የሚወስዳችሁ መልሶም እንደገና የሚቀሰቅስና የሚያነሳችሁ ይሄ ነው ብቸኛ አምላክ ሊሆን የሚገባው። አቅል ያለው ሰው ሁሉ በዛ አይጠራጠርም ማለት ነው። ሌሎች ግን ከእነዚህ ነገሮች አንዷን እንኳ ያበረከተ የለም። ታዲያ በተገላቢጦች ጌታ ሊሆኑ የማይገባቸውን አምልኮ ትጠሯቸዋላችሁ፣ ብቸኛ አምላካችሁን ደግሞ ትጠራጠራላችሁ ብሎም ትክሉታላችሁ። ምን አይነት የለየላችሁ አይን አውጣ ካህዲዎች ናችሁ ይላል አላህ ሱብሓነሁ ወተዓላ። እንግዲህ በዚህ መልክ አቅል ያላቸውን ሰዎች ሁሉ ማናገሩ ነው። ሲቆም ብለህ አስብ፣ እንደው አንተ እንደ አቂል ወይም እንደ ሰው ካሰብ ማን ነው ትክክለኛ አምላክ ሊባል የሚገባው ከኔ ውጭ በማለት የገዛ ህሊናችንን ፊት እያፋረደን ያለው ማለት ነው። ሊኩል ኡመቲን ጀአልና መንሰከንሁም ናሲኩሁ ይላል ቀጥሎ። እንግዲህ የሁሉም ካሊቅና ራዚቅ የሁሉም ሙሚትና ሙሕይ እኔ መሆኔ ከተረጋገጠ ለሁሉም ህዝቦች ደግሞ የራሳቸው የሆነ መንገድ ዘርግቼላቸዋለሁ ይላል። ሊኩል ኡመቲ ነቢይን የሚል ሙዳፍ ይቀደራል ይላል ባዕድ ሙፈሲሪን ዘላይ። ብዙ ነቢያቶችን ልክ ያለው በህዝቦች መካከል ለእያንዳንዱ ነቢያት ደግሞ በሚመጣ ጊዜ የራሱ የሆነ የኢባዳ ስልት ዘርግቼለታለሁ ነው። እንግዲህ በመሰረተ ሀሳብ ሁሉም ነቢዮች ሳይለያዩ ላኢላሃ ኢለላህ ነው መርሃቸው። ግን በስግደት በጾም በዘካት በመጽዋት በመሳሰሉት ኢባዳዎች የተለያየ ይዘት አለው ለእያንዳንዱ ነቢይ ማለት ነው። ወይ በቁጥሩ ወይም በአፈጻጸሙ የተለያየ ስልት አለው። ለሁሉም ነቢይ በመሰረቱ አንድ አላህን ብቻ ተገዙ ካለ በኋላ እንዴት እንገዛው የሚለው ጥያቄ ዙሪያ የራሱ የሆነ እንደ ቦታው እንደ ጊዜው እንደ ሰው የሚመጥነውን ሸሪዓ ዘርግቼለታለሁ ለሁሉም ማለት ነው። ይኩልን ዳአና ንኩን ሸሪዓተ ወሚን ሀጃ እንደሚለው በሌላው አያት ላይ እና ሁሉም በየተራው በተሰጠው መመሪያ መሰረት ያንዳንዱ ቀለል፣ ያንዳንዱ ከበድ፣ ያንዳንዱ በዛ፣ ያንዳንዱ አነስ ይላል። በተሰጣቸው መመሪያ መሰረት ለሁሉም ነቢዮች የዕለት ተዕለት የኢባዳ ስርዓት ዘርግቼላቸዋለሁና በዛ መሰረት ያከናውኑ ቆይተዋል። አሁንም እናንተ በተራችሁ ያው የራሳችሁ የሆነ መመሪያ ፈጥቻችኋለሁ ማለት ነው። እና መንሰክ ማለት አስበል ማናው የህዝብ መሰባሰቢያ ቦታ አደባባይ ማለት ነው። እና አደባባይ ማለት ሰዎች እንግዲህ ኢባዳ የህብረት ኢባዳ በሚያደርጉ ጊዜ ለምሳሌ እንደ ኢድ ያለ ነገር ሲያከብሩ የተለያየ መገናኛ ቦታዎች አሏቸው። በዛ ቦታ ላይ ተገናኝተው ደግሞ የሚያከናውኗቸው ተግባራትና ስርዓቶች አሏቸው። እነዛ መንሰክ ይባላሉ። ስለዚህ ነው የሐጅ ቦታዎች መናሲከል ሐጅ የሚባሉት ማለት ነው። የተለያዩ የዓለም አቀፍ ህዝቦች የሚገናኙባቸውና ስርዓቶችን የሚያካሂዱባቸው ቦታዎች መናሲክ ይባላሉ ማለት ነው። እና ለእያንዳንዱ ኡማ የራሱ የሆነ የኢባዳ ስርዓት ደርግቸለታለው ማለት ነው። ተፍሲል በሚደረግበት ጊዜ ይህ እንግዲህ በሸርዕ ደረጃ ሲሆን ሊኩል ኡመቲ ማለት ሊኩል ነቢይ ኡማ፣ ለእያንዳንዱ ህዝብ ነቢይ የራሱ የሆነ መመሪያ አስጀልቸዋለው ማለት ይሆናል። በሁለተኛው ደረጃ ሊኩል ኡመቲ ማለት ነቢይም ባይኖረው በየህዝቡ ሁሉ ማለት ነው፣ በየዓለሙ ክፍል ለሚገኘው ህዝቡ ሁሉ የራሱ የሆነ መገናኛ መድረክና የራሱ የሆነ ስርዓት ዘርግቼለታለሁ። በዚህኛው አባባል ቀደርየን ማለት ነው። ያኛው ሸርዕየን በሸርዕ ያው ሸርዕ የሚመጣው በነቢዮች አማካይነት ስለሆነ ለእያንዳንዱ ነቢይ የሚመራበት ሸሪዓ ዘርግቼለታለሁ። በሁለተኛው ሳ ሊኩል ኡመቲን ሙዳፍ ሳይቀደር ለእያንዳንዱ ክፍል ዓለም ህዝቦች የራሳቸው የሆነ ስርዓተ ማህበር ዘርግቼላቸዋለሁ ማለት ነው። ይህ ማለት ምንድነው? ዲንንም ሌላውንም ያካትታል። በቀደር አላህ ያው ያልቀደረው ነገር በዓለም ላይ አይፈጸምም። ስለዚህ ሁሉም እንግዲህ ያወጣኛል ላይ ይጠቅመኛል ያለውን ስርዓት አሳውቀው ሁሉም በመረጠው መንገድ ሲጓዝ ቆይቷል። እናንተም በተራጩ የሆነና ስርዓት ዘርግቼላቸዋለሁና በተደረጋላችሁ ስርዓት መሰረት ድርሻችሁን ተወጡ ማለት ነው። በመሆኑም ሊኩል ጃአና ሚንኩም መንሰከን ማዕበደን የኢባዳ ቦታዎችንና የኢባዳ ስርዓቶችን ስለዘረጋሁኝ ሁም ናሲኩ ሁሉም ህዝቦች ያው በነቢያት የሚመሩትም በተለያየ በተለምዶ ጉዞም የሚጓዙትም የራሳቸው ያዋጣናል ያሉትንና የመረጡትን ስርዓት እኔ ዘርግቼላቸዋለሁና ያንን ተከትለው መጓዝ ይኖርባቸዋል። ፈላ ዩናዚዑነከ ፊል አምር አንተ የመጨረሻውን ስርዓተ እስላም ዘመጣልና ካሁን በኋላ በዙሪያ ያሉ ህዝቦች በአንተ ጉዳይ ጣልቃ ገብተው እንዳይከራከሩ ሀደል ይግዙ ይላል ማለት ነው። ማለት እንግዲህ ሙሽሪኩ ለአረብ አዲስ ነገር አመጡብን ሳጊዎች እያሉ በተቃራኒ እነሱ ህጋዊ የሆነው ሙስሊሞችን ሳጊዎች ችሏቸው ነበር፣ አፈንጋጮች ችሏቸው ነበር። እና ማነው ሳቢኡ ማነው ትክክለኛው? በተገላቢጦች እነሱ ናቸው እንግዲህ ፈራሽ እዚህ ህዝባ የማይባል የጣዖት አምልኮትን መስርተው ህዝብን የሚያጃጅሉ ትክክለኛ ዓለምን የፈጠረ ጌታቸውን እናስተዋውቃችሁ ብሎ የመጣው ሰውዬ እንደገና አፈንጋጭ ህገወጥ ተባለ ማለት ነው። አማጭ ይሏቸው ነበር። ስለዚህ ፈላዩን አጅሮን ለከፍል አመ ይህ ነገር እንግዲህ ማነው ትክክለኛ ህጋዊ የሚለው ማ ከተነሳ ለእያንዳንዱ ኡመት የራሱ የሆነ መመሪያ አስቀምጥላቸዋል። ሸርአን ወቀደራ ማለት ነው። አሁን ተራው ያንተ ነው። አንተ እስላም ይዘህ መጣህ። ከመጣ በኋላ ሌሎች እንደገና አንተ ለምን እንደዛ አይነት ነገር ይዘመጣ ብለው ጣልቃ ሊገቡና ሊያንጓጥጡ አይገባ። ይህ ጥያቄ ከተነሳ እንዳውም በእነሱ ላይ ነው መነሳት ያለበት። ከየት አመጣችሁት ይህን ነገር የሚባለው? አንተ የቀደምት ነቢያቶችን ሁሉ ኑቡዋ ጠቃለህ ነውና የመጣኸው። ካሁን በኋላ አላዋቂዎቹ ተነስተው አንተ ሊከራከሩህና ሊቃወሙ አይገባቸውም ይላል ማለት ነው። ወድዑ ኢላ ረቢከ ስለዚህ ማንም ተቃዋሚ ቢነሳ ጆሮ አትስጠው። አንተ ዝም ብለህ እነሱን ተዋቸው ናቃቸውና በቀጥታ ጌታ የላከህን ተልእኮ ለማድረስ ህዝቦችን ቀስቅስ፣ ወደ እኔ ጥራቸው፣ ጋብዛቸው ይላል። ኢላ ዲኒ ረቢከ እንደማለት ነው። ኢነከ ለዓላ ሁደን ሙስተቂም አንተ ቀጥተኛ በሆነው መስመር ላይ ነህ። አንተን አላህ ሱብሓነሁ ወተዓላ የመረጠህና የላከህ ወደ ግራ ወደ ቀኝ የማያጋድለውን ትክክለኛ የተከተሉትን ሰዎች ሁሉ ቀጥ አድርጎ ጀነት የሚያደርሰውን አውራ ጎዳና አስጠብቅሃለሁና በዛ በግልጽ ጎዳና ላይ ህዝቦችን ጥራና አስተባብር። ሌሎቹ የፈለጉትን ነገር ቢጮሁና ሊያደናቅፉ ቢሞክሩ ግምት አትስጣቸው ማለት ነው። አልቃፊለቱ ተስቢር ወልኪላቡ ተንባህ እንደሚባለው ማለት ነው። እንግዲህ አንድ ሰው ትክክለኛ ያመነበትን አላማ ይዞ እገሌ ሀገር መድረስ አለብኝ የሚል ጉዞኛ ጉዞ ይቀጥላል። ጉዞ በሚቀጥልበት ጊዜ በአካባቢ የሚገኙ መንደሮች የሚገኙ ውሻዎች ድምፅ ሲሰሙ ይጮሃል። ውሻ ጮህብኝ ብለህ ጉዞን ታቋርጣለህ? ቀጥል ዝም ብለህ ማለት ነው። ውሻ መጮህ ጠባዋ ነው እና ውሻ ስለጮኸ አንድ ሰው ጉዞውን ማቋረጥ የለበትም ማለት ነው። አሁን እንግዲህ አንተ ተረኛው አንተነህ በዚህ ክፍለ ዘመን ላይ አንተን ወክል ያለውን አንተን የተቀበሉና የተከተሉ ያወቁ ብለዎች ናቸው። አንተን የሚቃወሙ ደግሞ እንደ ውሻ ቁጠራቸውና የጮሁትን ያህል ጮሁ ግምት አትስጣቸው። እነተ አላ ሱራት ሙስተቂም በቀጥተኛው መንገድ ላይ ስለሆነ ጉዞ ቀጥታ መቀጠል አለብህ። ለሌሎቹ ዋጋ አትስጣቸው አለ አላህ ሱብሓነሁ ወተዓላ። ስለዚህ ይህ እንግዲህ የለዱዓተ ልእስላም መንሃጅ መመሪያ ነው ማለት ነው። ለነቢዩ ብቻ አይደለም እሳቸውን ፈለግ ይከተላል የሚል ሁሉ አላ ጦሪቀትላህ ወሱነቱ ረሱሉላህ መሆኑን ካረጋገጠ በኋላ የፈለገው ተቃዋሚ ድንጫጫ ግምት ሊሰጠው አይገባም። እኔ የፈጠረ ጌታ በከፈተልኝ መስመር ላይ ነው ያለሁት። ስለዚህ የምትከተሉ ከሆናችሁ ይህ ነው አማራጩ። በዚህም ቶሎ እንዲህ ካላችሁ ጡሁ እኔ እናንተ ጩኸት ከዓላማዬ አይገታኝም ብለህ በቆራጥነት መቀጠል መቻል አለብህ ማለት ነው። ወኢን ጃደሉክ እና ከዚህ በኋላ ጸረ እስላም የሆኑ ኃይሎች ሁሉ በሩቅም በቅርብም አንተ ሊከራከሩና ሊያደናቅፉ ቢሞክሩ ፈቁል ላሁ አዕለሙ ቢማ ተዕመሉን ባጭሩ ፍዚ አታባክም እነሱ ጋር ሰጣ ገባ ውስጥ አትግባ እና ባጭሩ ምን ትላቸዋለህ? አላሁ አዕለሙ ቢማ ተዕመሉን እናንተ አሁን ሀቅ ያዛችሁ መስላችሁ እኛን ለማደናቀፍ ትሞክራላችሁ። እንግዲህ ሰው ያላወቀ ሰው እናንተ ያው የተለመደ ጉዞ ስለነበረ እናንተ ብዙ ሆናችሁ ስትንጫጩ እውነቱ የእናንተ ይመስለው ይሆናል። ያላወቀ ሰው ግን አላህ የምትሰሩትን ያውቃል። አላህ የምታሴሩትን የምትጎልሱትን ነገር ያቅባችኋል። ለአላህ ሰጥቻችኋለሁ እኔ እናንተ ጋር ምን አዳረቀኝ ብለህ መቀጠል አለብህ ይላልና ነው። ስለዚህ አህለል ቢድዓ እንደ አንድ ችግር ግርግር በሚፈጥሩ ጊዜ ይሄ ነው መልሱ ማለት ነው። አላሁ አዕለሙ ማ ተዕመሉ እኛ አቁን ነግረናቸዋል። የተቀበሉ ከሆነ ይሄ ነው፣ ካልሆነሳ እናንተ የምትሰሩት እንደባ ሰው ላይ ያውቅ አላህ ያውቃል። አማም አላህ እንገናኛለን ኸላስ በቃ ከአንተ ጋር አያስፈልግም ብለህ እለፈው ማለት ነው። ምክንያቱም የሚፈልገው ማደናቀፍ ነው። እንተ ጉዞህን ትተህ እሱ ጋር ፈጣ ገባታል ተሳካለት ማለት ነው። እንደ ሰይጣን አደናቀፈ እና ሊያንከለክልህ አይገባም ማለት ነው። ነግረኸዋል እምቢ አለ አልተቀበለም አይደለም። አላሁ አዕለሙ ማ ተዕመሉ አላህ ሁላችንንም ያውቃል፣ አንተ ምን እንደምትሰራ ያውቃል። ሰዎች ልታሳለት ትችላለህ፣ ጌታዬ ግን ደባህን ምስጥርህን ያውቃል። ግደለ ለዛ አማም አላህ እንገናኛለን ብለህ ታልፈዋለህ ማለት ነው። አላሁ የህኩሙ በይነኩም የመል ቅያማ እና የፈለጋችሁትን ስሩ የፈለጋችሁትን አውሩ፣ ነገ የመል ቅያማ አላህ ይፈርዳችኋል በሱ መድረክ ላይ እንገናኛለን ትለዋለህ ማለት ነው። ፊማ ኩንቱ ፊሂ ተኽተሊፉን በምትከራከሩበትና በምትጨቃጨቁበት ጉዳይ ሁሉ የመጨረሻ ውሳኔው የሚሰጠው በረብ አልዓለሚን ስለሆነ እዛ እንተያያለን ችግር የለም ብለህ ማለፍ አለብህ እንጂ እሱ ጋር መናቆርና መናቀስ አያስፈልግም። ምክንያቱም ሪሳላውን ካደረስ ከዛ በኋላ ለሳ አለህም ሰይትር እንደተባለው ሰዎችን በየቀኑ መሳደብና መፋጠጡ አያስፈልግም ማለት ነው። አለም ተዓለም አታቅምን አዩሃል ሙንኪር ማለት ነው፣ ወይም አዩሃል ሙዓሪፍ የሸሪዓተ ልእስላምን ለማደናቀፍ የምትሞክረው ሁሉ ይህን እኩይ ገባያን ከማራመድ በስተፊት ለመሆኑ ቆም ብላ አታስብም እና ትረዳ አና አላህ ጀለ ተናኡ ያዕለሙ ማ ፊ ሰማኢ ወልአርድ አላህ ያንተን ስውር ምስጢር ብቻ ሳይሆን በሰማያትና በምድር ውስጥ ያሉ ምስጢሮችን ሁሉ ጠንቅቆ የሚያውቅ እንደሆነ አታውቅም እንዴ? እንግዲህ ሰውን ማጣበስ ይችላል በውሸት ግን አላህ እንኳን ያንተ እንደባና መክር ቀርቶ በሰማይና በምድር ውስጥ ያሉ ምስጢሮችን በሙሉ ያውቃል። ያ ጌታዬኛ ሊታዘበኛል ማለትን ለምን ትዘነጋለህ? ተባለ እነ ዛሊከ ፊ ኪታብ እና በዓለም ዙሪያ ያሉ ምስጢሮች በሙሉ በአላህ መዛግብት ውስጥ ናቸው። ገና ሳይፈጠሩ በአስቀድሞ በለውሐል መሕፉዝ ሁሉን ነገር ዘግቦ ወስኖ አስቀምጦታል ማለት ነው። ان الله خلق الخلائق قدر خلائق الخلق قبل ان تخلقوا ب 50 الف سنه الى الرسول عليه الصلاه والسلام كلكم داري لك بلد يمتكنون في النجر الله سبحانه وتعالى ابكر وسموت كما وسن مالفو بلوح المحفوظ بتعلق سليده وتزدوت على مجه ان تتفطروا ك 50 شي امتات بدي الى الجماعه ያን ያልቀው ሁሉ ነገር ኸይሩም ሸሩም ያንዳንዳችን እናረገው ነገር ሁሉ ተወስኖ ያለቀ ጉዳይ ነው ማለት ነው። ያን ሁሉ ምስጢር የሚያጌታ ነውና ወደ ፍዳኝነት ምን ቀርብለት እዛ እንገናኛለን ስለዋለህ ማለት ነው። አለም ተዓለም አንላህ ያለሙ ማ ፊሰማይ ወልአርድ ኢነ ዛሊከ ፊ ኪታብ በዓለም ውስጥ ያለ እንግዲህ በሰማያትም በምድር ውስጥ ያሉ ምስጢሮች ሁሉ በሙሉ አላህ ከማወቁም አልፎ በመዝገብ አስቀምጧቸዋል ተደርድረዋል በማህደር ማለት ነው። ኢነ ዛሊከ አለላህ የሲር ይህን ማድረግ ደግሞ በአላህ ዘንድ እጅግ ቀላል የሆነ ነገር ነው። አላህ የሚያዳግተውና የሚያቅተው ነገር የለም። ሁሉም ነገር እሱ መጋዘን ውስጥ ይገኛል። ያ በዛ መሰረት ነገ ያው ፍርዳችንን እንቀበላለን ብለህ ትመልስለታለህ። ከዚህ በላይ አላስፈላጊ ምጣልፋች ግጭት ውስጥ መግባት አያስፈልግም ነው የሚለው። ሰዳው ሰለላሁ ዐለይሂ ወሰለም አለ ነብይ ረቢ ويعبدون من دون الله ما لم ينزل به سلطانا وما ليس لهم به علم فذبا ما قتل ان الله سبحانه وتعالى له كل سو لجوت قم نظروا كل استدرجوا استمتا فوجت انغدي تفطاطراچو تنستاچو تنانتنا ما نامتاچو ተመጣጣችሁ በኋላ የኖራችሁትን ያኖራችሁ ማን ነው የሚወስዳችሁ? ከዛ በኋላ ደግሞ ተስፋና መልሶ የሚጠይቃችሁ ማን ነው የሚለውን ጥያቄ መሰረት በማድረግ ይሄንን እንግዲህ የተውሂድን ጥሪ እንዲቀበሉ ዳበዘ ማለት ይሄን አንቀበልን ብለው የለገሙ ከዛም አልፈው ብሰው እንዳውም ሌሎች ለምን ተቀበሉ ብለው ያደናቅፉ የሚሞክሩትን ደግሞ አላህ Subhanahu Wa Ta'ala የሰራችሁትን ስሩ ነቢያው ቀጠሮ ይዘላችኋል እዛ ተመጣላችሁ በማለት አስጠነቀቀ ማለት ነው። ይሄን ሁሉ ግልጽ ማስጠንቀቂያና ጥሪ ካቀረበ በኋላ ግን የሰው ልጆች እንዳለመታደል ይሄንን የጌታ ማስጠንቀቂያ ግን ሰጥተው አቋማቸውን ማስተካከል ስለታቸውን ማረም ሲጠበቅባቸው ምን አደረጉ? ያዕቡዱነ ሚን ዱኒላህ ማ ለም ዩነዝል ቢሂ ሱልጣና ከአላህ ሌላ እንዲገዙት እንዲያመልኩት ምንም አይነት መረጃ ያላወረደለትን ነገር መገዛት ተያያዙ። رب العالمين تسو اسم تري عرقسو يتلا يجو مريو تلان دو يردونا لتكمنا لنجلسن راكم بوشي جدرس درو انتسون بنجاو انجزان نجرو المجدات جمرو انين تسو الى الله سبحانه وتعالى دري عند نجر يمي سراو سرا عند سو تمر رجائة جدد فمهن عالدت يا نجر ان يواتا يمي تكم مهن سلزت عوات عمل قوت خيطن ويسلسو ታውት አምልኮት አስፈላጊ ነው ብሎ ማን ነው የጀመረውና የቆረቆረው ቢባል አንድ መልስ አይገኝለትም ማለት ነው። እና رب العالمين مجدذا شرعا وطبعا የታወቀ ጉዳይ ነው። ማንም አቂል ሊክደው የማይገባ ነገር ሆኖ ይያለ በተገላቢጦች ግን አላህ رب العالمين ተተው ዘንግተው እዚህ ባይ የማይባሉ የተለያዩ ቁርአን ክራቁሞችንና ግሳንግቶችን ይጣቀማልና ይረዱናል ይያሉ መያዙ መገዛቱን ተያያዙት ይላል። ማለሉ ነዝል ቢ ሱልጣናማት ሁጀተን ከሌላ የሚገዙት ነገር ማንንም ይሁን ምን ይሄን ነገር ቢገዙ ሲጠቅማል አስፈላጊ ነው ብሎ ማረጋገጫ ማስረጃ አምጡ ቢባሉ ያመጡ የማይችሉበት ነገር ሁሉ አምልኮ ተጠምደው ይገኛሉ ይላል። ወማለይሰ ለሁም ቢሂ ዒልሙን እንዶም ደሞ በዚህ ጉዳይ አስፈላጊነት ምንም አይነት እውቀት የለላቸው የታሪክ እውቀት በትክክል ይሄ ነገር እንደሚጠቅምና አስፈላጊ እንደሆነ የሚያረጋግጥ ጥናታዊ መረጃም የላቸው ከጌታ የወረደ አያትም በታሪክም የላቸው ማለት ነው። ሁለት ናቸው እንግዲህ የውቀት ምንጮች። አንደኛ የሰው ልጆች በጥናትና በመረምር በታሪካቸው የሚያውቁትና የተረጋገጠ ነገር አለ ሙተፈቅ አለይ የሆነ ነገር። ሁለተኛ ደግሞ አላህ በነብያት አማካይነት የሚያወርዳቸው መረጃዎች አሉ። እነዚህ ሁለቱ መረጃዎች ያልገደፉት ነገር በአለም ላይ ቦታ የለውም ማለት ነው። ይህ ሁለቱ መረጃ ሳይኖር ታዲያ ከአላህ ሌላ ያሉት ነገሮች የሚያመልኩት ወይም የጥናትና በምርምር ላይ የተመሰረተ ሙጀረብ የሆነ መረጃ የለም ወይም ደግሞ በአላህ በኩል የወረደ መረጃ የለም። ሁለቱም ሳይኖሩ ዝም ብለው በሰይጣን ግፊት ከኔ ውስጥ ያሉት ነገሮች ሁሉ ህጋዊ አስመስለው ይገዛሉ ይላል። ወማ ለዛሊሚነ ሚን ነሲር ነጾ የታዳምን ይባላሉ። ዛሊሞች ናቸው ዝፈኞች በደለኞች ራሳቸውን ጭምር የሚበድሉ ማለት ነው። ናምሪ የዝልማቸው ብዛት ራሳቸውን ነው መጀመሪያ የሚዘልሙ። ንቢ ሰው ዛሊም ሰው ሌላን የሚበድለው ራሱን ለመጥቀም ብሎ ነው። ራሱን ለመጥቀም ራስ ወዳድ ከመሆን የተነሳ ወይ በገንዘብ ይጣላል ወይ በስልጣን ይጣላል ወይ በመብት ይጣላል በተለያየ ነገር የሚጣላው ጥቅም እንዳይካፈለው ነው ራሱን ከመውደዱ የተነሳ። እነዚህ ግን ሌላን ሳይሆን መጀመሪያ ራሳቸውን ነው የሚጣሉት ማለት ነው። በራሳቸው ጥቅም ላይ ነው የሚቆሙት። ራሱን የፈጠራቸውን ጌታ ክደው የማይጠቅማቸውን ነገር ሲገዙ ራሳቸውን ለጀሃነም አሳልፎ መስጠት ነው ማለት ነው። እነዚህ እንግዲህ የዛሊም መጨረሻ ናቸውና በእንዲህ አይነቶቹ ግበኞችና በደለኞች በሚመጣባቸው ቅጣት ማንም የሚያስጥላቸውና የሚከላከልላቸው ወገን አይኖርም። እነዚህ የራሳቸው ጥራት የሆኑ ሰዎች ማን ነው የሚያዝንላቸው? ማንስ ደግሞ አቅም አለው እነዚህን ለማስጣል? እና ለእንዲህ አይነቶቹ ዛሊሞች ምንም ተባባሪና ረዳት አይኖራቸውም። በእነሱ አስተሳሰብ ጣዖቶቹ ይረዱናል ብለው ነው ሊቀርቡና ይለና ይዘልፋ አኡላ ኢሱፋኡና ዐንደላህ እያሉ ነው የሚጃጃሉ። መስሯቸው ነው እንጂ ጣዖቶቹም ሆነ ሌላው ማንም ነገር እንዲህ አይነቶች እኔ ለየላቸው መደለኞችና ግፈኞች ተቅጣትና ተውርዴት የሚታደጓቸውና የሚተባበሯቸው ኃይሎች ከቶውንም የሉም ይላል አላህ ሱብሃነሁ ወተዓላ። ወኢዛ ቱትላ አለይሂም አያቱና እና እነዚህ እንግዲህ ጠማሞችና ለግመኞች በደለኞች የእኛ አንቀጾች በሚነበቡና በሚቀረቡላቸው ጊዜ በነቢዮችና በዱዓቶች አላህ ሱብሓነሁ ወተዓላ ኻሊቃቸው ራዚቃቸው ትክክለኛና ብቸኛ አምላክ እኔ ነኝ፣ እኔን ብቻ ተገዙ፣ ለረሱሎች ብቻ ታዘዙ ብለዋቸዋል የሚል መረጃ ሲደርሳቸው በይና የአላህ መረጃዎች ደግሞ ቁልጭ ባለመልኩ በማንኛ ዲጂታ በለለበት መልኩ ሀቅና ባጢሉን አፍጥሮ ቁጭ ሲያረጋግላቸው ታሪፉ ቢውጁህ ለዲነ ተፈሩል መንካር በነዚህ በካዲዎች ግንባር ላይ ጥላቻን ታይባቸው አለ ይላል። እና ስለተውህ ሲናገር ደማቸው ይፈላል ማለት ነው። ሱብሃንአላህ ነው ያላህ ወህዳን ይላል ያላህ አዘማ ያላህ ምንነትና ማንነት ሲነገር በዱዓተል ኸይር እነዚህ ሰዎች መሬት ይጠባቸዋል በሚል ሰይጣን ይሳፈራቸዋል። እና ያ የእነሱ አባጢል ስለተነካ ማለት ነው። እና ሙንከር ማለት ጥላቻ፣ አንድ ሰው የሚጠላው ነገር በሚያጋጥመው ጊዜ ፊቱ ያው ክተል ይመስላል፣ ይቆሳሰራል፣ ያጨፈዝጋል፣ ያስፈራራሃል ስታየው ምን ሆንክ ትለዋለህ። እንደዛ ይሆናል እንግዲህ የሸቃአቸው ብዛት ማለት ነው። ረብ አልዓለሚን የብቸኛ አምላክ ነው ስለተባሉ ይሄ ነገር ምን ያናድጋቸዋል? እሺ ምን አገናኙ? እነሱ ጥቅም ጋር ይያያዙ እና በተጨባጭ አላህ ሱብሓነሁ ወተዓላ ሸርዓን ነው ጠብአን ያረጋገጠው ጉዳይ ይኸው እያለ ዑቀላዎችም የሚስማሙት በዚህ ነው። የኢባዳቸው ስልት እንኳ ቢለያይ ማለት ነው። እነዚያ አሽቂያዎች ግን የአላህ አያቶች የአላህ ቁርአን ስለ ጌታ ምንነትና ማንነት ስለ ሩሱል ተልእኮ በሚነገራቸው ጊዜ ይህን ነገር በደስታ በለልታ መቀበል ሲገባቸው በፊታቸው ላይ የከፋ ጥላቻ ታነብባቸዋለህ ማለት ነው። ታሪፉ ቢውጁህ ለዚነ ተፈሩ በእነዚህ ከሃዲዎች ግንባር ላይ አልሙንከረ አልኢንካር አሸዲድ ማለት ነው። በጣም አይከፉ የከፋ የከበደ የተቃውሞ ጥላቻ የተሞላበት ግንባራቸው ተቆጣጥሮና ተቆሳጥሮ ታያቸዋለህ ማለት ነው። የካዱነ የስቁነ ቢለዚነ የትሉነ አለህም አያትና ከጥላቻቸው ብዛት ምንድን ነው የሚሆኑት? ያንን የአላህን አያት የሚያሰማቸውን ሰው ነቢይም ይሁን ሌላ ሰው ዘንደው ሊያንቁት ይቃጣቸዋል ይላል። እንደዚህ ነው አለባቸው። ማንኛውም ትክክለኛ ሀቅ የሚናገረውን ሰው ያዚህ ልቀቁኝ ይላል። ደበድባለሁ፣ እገላለሁ፣ እንግዲህ የአባት ንብረት አልቀማም። እውነትም እንደ ሃይማኖትም ከሆነ መብት አለው። ሰው በተፈጥሮ እኮ የፈለገውን ነገር ቢያምን እንኳን ሀቁን ባጢሉን እንኳን እያመኑ ይኖራሉ አይደለም እንደ ሰዎቹ። ግን የአላህን አያት የሚያረጉ ሰዎች ሀቅ የሚናገሩ ሰዎች ዘንዶ ሊያንቃቸው ይቃጠዋል፣ ሰውነቱ ይርገፈገፋል፣ የዝን ያህል ጥላቻ ይታይባቸዋል ይላል ማለት ነው። ዛሬ ያው የሚታየው ይሄ ነው በዓለም ዙሪያ ማለት ነው። ከማንም አንደረሱ ሙስሊሞች የራሳችን ኢባዳ እናርጉ የራሳችን እምነት እንከተል ስላሉ ብቻ የፈለጉትን የመጥፎትን ለጥፈው ልክ ለዓለም እንግዲህ ማአት እንዳመጡ በመቁጠር በመብራት ይፈልጓቸዋል። የት አሉ እያሉ የሚበረቁሱት የዛ አካል ናቸው ማለት ነው። የካዱነ ልስጡ ለማለት ዘንደው ያንቁ ይሞክራሉ። ልክ እንዳው እንደተቆጣ አንበሳ ያለ የሌለ መሳሪያውን ለብሶ የት አለ እያለ በየቦታው እየበረቆሰ ይፈልጋል፣ ያሳድዳል ማለት ነው። ምን አጠፉ ከተባለ አላህን ብቻ ተገዙ ይላሉ። ወማነቀሙ ምንሁም ኢላ አንዩምኑ ቢላህ አልዓዚዝ አልሐሚድ እንዳለው ማለት ነው። አላህ ብቻተደዙ ማለት ወንጀል ነው? ወንጀል ተዋለ ይሁን እንግዲህ ምን ማረግ ይችላል ማለት አላበለዛ እነዚህ ሰዎች ዲያ ሊበጎሱ ሊወደሱ ሊመሰገኑ ይገባቸዋል እንጂ እንዴት የጌታዬን ቃል አሰማኝ አያቱላህ ለምን ቀራህልኝ ብሎ ሰው እንዴት አይኑን ያጉረዘርዛልና ግንባሩን ያቆሳስራል? እንዴት ዘሎ ለማነቅ ይቃጠዋልና ይሞክራል? ይሄ ነው የሚያደርጉት ያሉት አዳኡላህ ኢላ አላህ ሱብሃነ ወተዓላ። እና የካዱነ የስጡን የህዙሙን ማለት ነው። ሪያ አንድ ሰው በጣም በሚቆጣበት ጊዜ ባለበለለ ኃይሉ ጥራቱን ዘሎ ሊያንቀው ይቃጠል ያዙ ይልቀቁኝ ይላል እንደግድ ሆኖ ማለት ነው። እንደዛ ሊያረጋቸው ይሞክራል ማለት ነው። የስሩነ ቢለዚነ የስሩነ አለህም አያቲና እነዛ ሰዎች ምን ወንጀል ፈጽመው ነው እነዚህ ሰዎች እንደዚህ ሊያጠቋቸው የሚቃጡት ቢባል የአላህን አያት ስላነበቡላቸው የሰይጣን የጣዖትን ስርዓት ለምን ትዳፋላችሁ አላህ አለ ለምን ትላላችሁ ብለው ትልቅ ጀሪማ እንደተፈጠረ ይህን ያህል የሚያንገፈግፋቸው የአላህን ቃል ስላሰሟቸው ብቻ ነው ይላል። ቁል አፈኡነቢኡኩም ቢሸር ምን ዛሊኩም እና ይሄ ነገር የሚያስጠይም ከሆነ ይልቁንስ እኔ ከዚህ የበለጠ የሚያስጠይም መጥፎ ነገር ልንገራችሁ በላችሁ። ለሙንከር ተቃውሞ የሚያልወኙ ካላችሁ መጥፎ ነገር የምትቃወሙ ከሆናችሁ ይሄ መጥፎ አይደለም አልገባችሁም እንጂ ከዚህ የከፋ ሌላ መጥፎ አለና እውነት አቅም ካላችሁ ሙንከር ለመቃወም እኔ ልንገራችሁ በላቸው ይላል። ምንድን ነው እሱ? አናር ጀሀነም እሳት ናት። አስከፊ ሁሉ የበለጠ አስከፊ ጀሀነም ናት። እናንተ ጀሀነምን ለመቃወም ለምን አትዘጋጁ? ጀሀነምን ቃወማ አንድ ሰው በተውሂድ ነው፣ በስቲቃማ ነው፣ በእኽላስ ነው። እነዚህ ምስኪኖች የጌታቸውን ቃል የሚያረጉ ሰዎች ምን ጥፋት ፈጽመው ነው እነሱን ያዙ ልቀቁን ማነቅ አለብኝ የምትለው? እና ይሄ ነገር ምኑ ጎዳ? ምኑ ነው ያስከፋል? የሚያስከፋህ ነገር ተፈለክን የልንገር ጀሀነምን አትምታስከፋው ታስከፈ ሁሉ የበለጠ ከጀሀነም የምትድንበትን መንገድ ለምን እንደዚህ አታስብበትም በለው ማለት ነው። ወአደሀ አላህ አለዚነ ከፈሩ ወቢእሰ አልመሲር ጀሀነምን ደግሞ እንደናንተ ላሉ ከሃዲዎች አላህ ቃል ገብቷል፣ ስንትራት ይዞላችኋል ለእናንተ ሊያስረክባችሁ ጀሀነም። ያ ነገር ነው ታስከፍ ሁሉ የበለጠ አስከፊ ማለት እና ተቃውሞ ለማድረግ ከቻልክ ያንን የምትቃወምበትና ከሱ የምታመልጥበትን ነገር ነው ባላቅም ሁሉ መጣር ያለብህ። እነዚህማ አንተን ለማዳን ነው የሚሯሯጡት ያሉትና በእነሱ ላይ ያልንቀቁኝ ከማለትና ከመቀርሸት በፊት ለምን ጀሀነምን እንዴት ልከላከላት ብለህ አታስብም በልና ንገረው እውነት አቅል ካለው ይላል አላህ ስብሐነ ወተዓላ። ወቢእሰ አልመሲር ጀሀነም ደግሞ ለእንዲህ አይነቶቹ ከሃዲዎች እጅግ አይከፉ የከፋች መመለሻ ናት። ከዛ በኋላ ማምለጫ መሮጫ የሌለበት የመጨረሻ ቃር 70 ዓመታት በላይ አለቆ የራቀ ነው። በዛ ቦታ ገብተህ ተመማቀቅህ በፊት የሚያስጠይም ማለት ያ ነው። እና ይህን ጊዜ የምትድንበትን መንገድ የሚመሩህን ወንድሞችህን አመስግነህ ብትቀበልና ብትከተል ምንኛ ባማረብህ ነበር። በተቃራኒው ለአንተ ጥቅም የቆሙትን የአላህን ወዳጆችና መልእክተኞች ለአጥፋ ብለህ ከምትራወጥ ይላል አላህ ሱብሃነ ወተዓላ። يا ايها الناس كذب ما تقتل الله سبحانه وتعالى لسول جج فتلجم كالله ليلى يال نجر بمعاملات لا يتصمدوا يهونتن سوت من يهون من يعملت نجر حتى قال مثال يسطع صفاتهم من يحل يجزف مهونن لما سايت معنا ان انت كني فقاهي تشوناچو سوت وي حقن بمدجف مستو بمقاوم متربارب እንደገና ባጢልን በመደገፍ የምትተባበሩ የሆናችሁ ሰዎች እስቲ መጀመሪያ ለዚህ ነገር መስዋዕት ከመክፈላችሁ በፊት በተሳሳተ መንገድ አንድ ጥያቄ ላቀርብላችሁ ወይም አንድ ምሳሌ ላቀርብላችሁና እሱ ላይ ቆም ብላችሁ አስቡ ይላል። እናንተ ሰዎች ሆይ ዱሪ በመሰሩ እናንተ ያዛችሁትና የምትከተሉት የሆነውን ነገር ግልጽ የሚያደርግ ምሳሌ ከጌታችሁ ተቀረበላችሁ የሚከተለው ምሳሌ አዳምጡና እስቲ ገምግሙ ያላችሁበትን ሁኔታ ይላል። ፈስተሚዑ ለሁ የማቀርብላችሁን ምሳሌ ጆሮ ሰጣችሁ አዳምጡኝ። አላህ ሱብሓነሁ ወተዓላ ማንኛውንም ሐቅና ባጢል ለመግለጽ የፈለገውን ምሳሌ ይጠቀማልና እነላህ ላ የስተሒ አን የድሪበ መሰለን ማ በዑድዋን እንዳለው እስቲ በምሳሌ ልንገራችሁ። ለምሳሌ የሚነገር ነገር ለማንም ሰው ግልጽ ይሆናል። ዝም ብሎ በስድቃል የሚነገር ነገር ምናልባት መግለጽ የማይችል ሰው ከሆነ አይገባውም፣ ዝም ብሎ ያልፈዋል ማለት ነው። ውሃ በድንጋይ ላይ ሲደፋ ተላይ ኮለልሎ እንደሚሄደው በምሳሌ የሚነገር ነገር ግን ሰርጦ ይገባል ማለት ነው። እናቱም ብዙ ፊክር አይፈልግም። ምሳሌ ማዕናዊ የሆኑትን ነገር መንፈሳዊ የሆኑትን ነገሮች እንደ ቁሳዊ አስምስሎ ነውና የሚያቀርበው ማለት ነው። ስለዚህ የጣዖት አምልኮት አደገኝነት አልገባችሁ ካለ፣ የተውሂድ አስፈላጊነት አልዋጥላችሁ ካለ ይህን ነገር በማያዳግም መልኩ ቁልጭ የሚያደርግ ምሳሌ ልስጣችሁ በላቸው ይላል። እሱን ምሳሌ እንደ ዋዛ እንደ ቀላል ነገር ቸልላችሁ አትለፉ። እስተሚዑ ለሁ ጆሮአችሁን ሰጥታችሁ ከልባችሁ አዳምጡና ተገንዘቡ በላቸው ይላል። ምንድነው እሱ? ኢነ ለዚነ ተድዑነ ሚን ዱኒላህ ፈአቡዱነ ማለት ነው። ተድዑነ ዝላይ ማለት ምክንያቱም አንድ ሰው የሚገዛውን ነገር ሁሉ ዱዓ ያደርገዋልና። እና ከአላህ ሌላ የምትገዟቸው የምታመልኳቸው ነገሮች ምንም ይሁን ማለት ከአላህ ውስጥ የምታመልኳቸው ነገሮች ምሳሌያቸው ምን ይመስላል ከተባለ እንግዲህ ማዕቡድ የሆነ ነገር አቅዋ መሆን አለበት። ተአቢዶቹ ሁሉ የበለጠና የተሻለ ብርቱ የፈለገውን ነገር ለማድረግ ቢፈልግ የማያቀተው የማያዳግተው መሆን አለበት ጌታ የሚሆን ነገር። ስለዚህ እናንተ ጌቶች ከዛ ሁኔታ ጋራ ያላችሁን ተዛምዶ የሚገልጽላችሁ ምሳሌ ልንገራችሁና ከአላህ ውስጥ የምታመልኳቸው ነገሮች እንግዲህ በመሰረቱ ኻሊቅ መሆን አበረባቸው። ኻሊቅነታቸው ደግሞ ያልተገደበ ሁሉን የፈለጉትን ነገር ሁሉ መፍጠር የሚችሉ መሆን ነበረባቸው። የእናንተ አምላኮች ግን እንኳን በዛ ደረጃ ቀርቶ አህጠራሉ መክሉቃትን ሊፈጥሩ አይችሉም። ለየፍልቁ ዙባባ ዝንብ አይፈጥሩ። እንግዲህ አንተ ጌታ ነው ይረዳኛል ይደርስልኛል እያልሽ የምታጎበዝድና የምታፈደፍድለት ነገር ሁሉ የጌትነት ማረጋገጫው ምንድን ነው? ጌታ የተባለ ነገር እኮ ፈጣሪ ማለት ነው። ስለዚህ ምን ፈጥሯል ብትለው አንድ ነገር ፈጥሯል፣ እኔን ፈጥሮኛል ሊል ቀርቶ ዝንብ አልፈጠረም ይላል አላህ። ታዲያ ዝንብ ያልፈጠረ እንደ ጌታ ሊሆን ይችላል? ጌታ ሊሆን የሚችለው ዓለምን በሙሉ የፈጠረ ነው። የእናንተ አምላኮች ግን ለየሁልቁ ዙባባ ዝንብ ሊፈጥሩ የማይችሉ ናቸው። ታዲያ ይሄ እንዴት ጌታ ትለዋለህ ይላል አላህ ሱብሃነሁ ወተዓላ። እና ለየሁልቁ ማነ ሙስተሚዒን ሁላቸውም ተረባርበው የዓለም ጣዖታት በሙሉ ቢሰባሰብና ቢረባረብ አንድ ዝንብ አይፈጥርም ማለት ነው። በእያንዳንዱ አንዳንድ ዝንብማ የትና የት? አንድ ዝንብ የዓለም አምላኮች በሙሉ ከአላህ ውጭ ያሉት አንድ ዝንብ አይፈጥርም። ዝንብ እንግዲህ መጨረሻ ቁሻሻ ውዳቂ የተናቀች ነፍስ ናት። እሷን እንኳ መፍጠር የማይችሉ እንዴት አድርገው አምላክ ሊሆን ይችላሉ ይላል አላህ ሱብሃነሁ ወተዓላ። ወለው ይስተማዑ ለሁ እና ዝንብ አይፈጥሩም ስላቸው እያንዳንዱ አምላክ አንዳንድ ዝንብ አይፈጥርም ማለትም እንዳይመስላችሁ። ሁሉም ተሰባስበውና ተረባርበው ተደጋግፈው ባለ በለላ ኃይላቸው የዓለም አማልክቶች አንድ ዝንብ ሊያመርቱ አይችሉም ነው የምለው። አይችላሉ እንጂ የሚል ካለ ይኸው አተሀጃት የጠለሽ የፈጠረው ዝንብ ምንም ነገር የለ። ወለው ይስተማዑ ለሁ ማዕቡዳቱ ለአንቢያ ዓለም አልባጢላ ባጭር የሆኑ የአምላኮች ሁሉ በዓለም ዙሪያ ያሉ ተሰባስበው አንድ ዝንብ ያልነበረውን ወይም ከአላህ ከፈጠረው ዝንቦች አንድ ሊያመጡ አይችሉም። ይህንን ይችላለ ማለት ትችላላችሁ ብለ ጠይቃቸው ይላል። ይህም ብቻ አልበቃም፣ ከዚህ በታች ያወርዳቸው አንደዛ ወእየስሩሙ ዙባቡ ሸይአ ዝንብ መፍጠርማ የትየለሌው በጣም ከባድ ነው እኮ። እና እንኳን ሊፈጥሩት ቀርቶ ያ የተናቀውና የወደቀው ከመጨረሻ ቁሻሻ የሚባለው ዝንብ አንድ ዝንብ መጥቶ በዛ በአምላካቸው ላይ ያለውን ቅባት ወይም ሽቱ ቢልስ? እንግዲህ አምላክ የተባለው በየጊዜው እየመጣ ቅባት ይቀባል፣ ሽቱ ያርከፈክፉለታል። ያ በየጊዜው እየተጨማመረ ሲሄድ ይጠነባል። ያንን ግን ቁሻሻ ያለበት ነገር ጠረኑ የተለወጠ ነገር ዝንብ ትወዳለች። መጣ አንተ ተደሰት ትላለ ታለቅሳለች፣ ጌታ እርዳኝ ድረስልኝ ትላለች። ዝንቧ ደግሞ እሷ አፍንጫ ላይ ያ ቅባቱን ትልሳለች። ስለዚህ ያቺ ዝንብ ጌታ ነው ብለህ እኮ በሰየምከው ነገር ላይ ተቁሻሻ ወይም ተሰገራ ላይ ተነሳ እሷ አፍንጫ ላይ ቁጭ ተብላ የእሱን ቅባት ትልሳለች። ለምን እኔ የተከበርኩትን አንቺ እንዴት ደፈርሽኝ ብሎ ሊያባራት እንኳን አይችልም ማለት ላሐውለ እና እንግዲህ አንተ ትንሽ አስተያየትማ ማጣፍረው አንተ ስለተደስተ ይያለጥ የተን ተባለን ቀጥ ስትል አፍንጫው ላይ ድንቁጭ ብላ ስትታይ እንዴ ድንቁጭ ማለት ለማይችል ዛንታ አምላክ ሆኖ ልታመልን ትገዛው ተገባው ይሄ ወይ አቅለት ይላል አላህ Subhanahu Wa Ta'ala ወየጥሩሁ ዱባው ማለት በጣዖቶች ላይ ያለን ቅባት የተለያዩ ነገሮችን ድንቁጭ መስጠው ቢልስና ይሄን የቢነጥቋቸው ሸያል የተወሰነች ነገር ላይስተንቅዱሁ ምንሁ ያን የወሰደባቸውን ቅባት እኔ መስፈከርኩና ነው ቅባት የሚሰሽ የምትሄዱ አንቺ ብሎ መመለስ እንኳን የማይችለው አንተ ጌታ ብለት ትገዛዋለ ضعف الطالب والمطلوب ضعف العبد والمعبود فذريوكم ذريوكم ولتاكم تراكم بناكم من واجه ذاته على الله سبحانه وتعالى النجاح مجمّر يومه قساقط ناكته ايسامو ايلمو ايكتم يوم دنباون انتهتون انتتانهم بيان تيتو سنكرت ستاكيتان يالسو انتم دموا يهندن يتكبر كسومهون انرستب زندن قاهم ما تفني يابرر يما يشلهم يتانهم يرجعينيال يجفينيال ብለድ ትላለህ ሁለታችሁም ታይዛችሁ ያው ይዛን ማደጉናችሁ ሐሰቡ ጀሃነም እንደኩም አታውሩን እንደሌላ ሐሰቡ ጀሃነም እንዳለው ኩሻሻ ታይዞ ተጠራርጎ ወንጨረሻ እሳት ማገዱ መሆን አለበት ይሄ ነው የእናንተ ጣፈንታ በላቸው ኢላ አላህ Subhanahu Wa Ta'ala አጣሊ ወልመጥዋ ተላጅድ ወልመዕቡድ ተባክላ እየተረባረባችሁ ተለዩትም ደጆችም ታይዛችሁ ደስታችሁና ውዳቸው ስለሆናችሁ የሌዳንም ሲኦል ሲታይ ሆናላችሁ ብለህ ነገራችሁ ማቀደሩላህ ሐቀ ቀድሪህ ኢላ እነዚህ አይነት እንግዲህ ካዲዎችና አላማ ቢሶች አላህን እኮ ተገቢውን ግምት አልሰጡትም አላህ ረብል ዓለሚን ብቁወቱ መዲን የሆነውን ጌታ ረስተውና ትተው እዚህ ግባ የማይባሉ ዝም እንኳን የማይከላከሉትን ነገሮች ይጠቅሙናል ብለው ሲተለፉና ሲያመልኩ الله ركوة مجفة القسطرسر عند ترى نجر أرجوتها إلى الله سبحانه وتعالى وإن ما عرف الله حتى معرفته الله رب العالمين تجبون موقع على وقتهم بأوقت نروا السنية مرسلة جيتاتتوا لن جهنة ركتاج الناقشة عشان نجر وجه عند يتعذروا نبرا إلى إن الله لكوج عزيز الله جنب أن تهروا كهل محيله هدلوا يبرتانا يبرد جهيلنا ተማንኛውም ደግሞ አሸናፊ ተቃዋሚ ሁሉ አሸናፊ ነው። አላህ Subhanahu Wa Ta'ala ሊወዳደርና ሊፎካከር የሚችል ምንም ነገር የለም። ዓለሙን በመሆን በፈለገ ቁጭ ብድግ የሚያረግ ጌታ ነው። ይህንን የመሰለ ብቁና ኃያል የሆነ ጌታ ትታችሁ ዝንብ እንኳን ሊፈጥር የማይችል እንኳን ሊፈጥር አስተቶ ከላው ላይ ያለችውን ዝንብ ሊያባርር የማይችለውን ብዝልባሽ ነገር ሁሉ ታመልካላችሁ። አላህን ማመንና መንፈስ ብታውቁና አቅላችሁን ብትጠቀሙ ኑሮ እንዲህ አይነት ዝቅጠት ውስጥ ባልወደቃችሁ ነበር ብላ አስገንዝባቸው ምናልባት የሚሰሙ ካሉ ይላል አላህ Subhanahu Wa Ta'ala። እና እንግዲህ የሰው ልጆች የዚህን ያለ የዝቅጠቱ ተማሩ። ይህማን ያ አላህ እነ ሸረ ደዋብ እንደላህ ሱሙል ሙኩን ለዲነ ላ ያቂሉን ይላል። በምድር ላይ ብዙ ነፍሳት እንስሳት ስፍር ቁጥር የሌላቸው በእርስ በባህር ተንተሳሳቶች ፈጥር ያለውን ይላል ህይወት ኑራቸው እንተሳሰሱ ከነዛው ሁሉ የመጨረሻው ዳቂና ሊዘጠቁ ማለት ካፍሮች ናቸው ይላል አላህ Subhanahu Wa Ta'ala። ሰው ልጅ በመሰረቱ ሰው እንደመሆኑ የምድር ላይ ያሉ ፍጥረታቶች አለቃ አድርጎታል ወለቀር ከረምና በኒ አደም እንዳሉ። አንዳንዶቹ ግን የምድር አለቃ የተባሉት ከመጨረሻው ዳቂው አስተያሚ ከሆነው ነፍሳትና እንስሳት በታይ ደግሞ የዘጠቁ አሉ ማለት ነው። ሁመረደልና አስፈለ ሳፊልን እንዳሉ ሸረ ደዋብ ባላቸው እንግዲህ በመሬት ላይ ስንት አስቀያሚ የሆነ ሸክሉ ጠባው ሁሉ ምንም ልታየው እንኳን የሚቀፈ ስንት ነገር አለ። ከዛ ሁሉ አስቀያሚ የመጨረሻ ውዳቂ ማለት ማን ነው? ሱሙልኩም ለዲነ ላ ያቂሉን የጌታቸውን ምክርና መመሪያ የማይቀበሉና የማይሰሙ የማይረዱ የሆኑ ካፊሮች አሸረ ደዋብ ኡላኢከሁም ሸሩል በርያ ይላል። ተፈጠርኳቸው ሁሉ ፍጡሮች የተበለጡ መርቲዎችና እርኩሳን ማለት በኩብር የተጠመዱ ሰዎች ናቸው በሽርክ የተካኑ ሰዎች ናቸው ይላል ማለት ነው። ለምን ቢሮቹ እንተሳቶች አቅል የላቸው ሙከለፍ አይደሉም ወንጀልም ሊሰሩ አይጣፍባቸውም። እነዚህ ግን አላህ አቅል ሰጥቷቸው ከዛ ላይ በተጨማሪ ነብይ ልኮላቸው ቁጥባ ወርዶላቸው ሐቁን ከባጢሉ አብጠርጥሮ ቁልጭ አድርጎ ፊታቸው አስቀምጦላቸው ያን ሁሉ አጥረጠውና ጠፍልቀው ሰይጣን ጋራ መሄድ አለብን የሚሉ ናቸው። ስለዚህ ሸሩል በረያ ማለት እነዚህ ናቸው ኢላላህ ሱብሃነሁ ወተዓላ። ለምን አጥላቸው በከንቱ ያልተጠቀሙ ናቸው። ዝም ብሎ መሸከም ብቻ ነው ተርፋቸው። አቅል የሚባለውን ክፍለ ስጋ ተሸክመውታል፣ አንድም አቀን አልተገለገሉበትም። በመሆኑ እነዛ እንስሳዎች ግን አቅል የላቸው መጀመሪያ በለላቸው ዕቃ ለምን አልተጠቀማቸውም ተብሎ ማንም አይጠይቃቸውም ማለት ነው። ይህን ያለው እንግዲህ የሰው ልጆች ክፋትና ጥፋት ይህንን እንግዲህ ያልተገነዘቡና ያልተረዱ ሰዎች ምናልባት አሁንም በህይወታቸው እስካሉ ድረስ እድሉ አለና ይህን ምሳሌ ነገራቸውና ሲበዙ ዙሪያ ደግሞ ቀኑ ብለው እንዲያስቡ አድርጋቸው ይላል። ይህንንም ተነግረው ያልተቀበሉና ያልተከተሉት ብዙዎቹ ናቸው አሁንም ማለት ነው። هذا صلى الله وسلم على النبي وعلى آله والسلام عليكم ورحمة الله. ማቀደረው አከጋድሪ የሚለው ቃል እናጣጥመው ይገባል። ና ያህለ ይላቸው ካፍሮች ወጥሮውንም ያው ሚናቸው ለይቷል። በኩፍር ላይ ያለ ሰው ለምን ሀቅን አልተረዳህም ብሎ አያስደርም። እኛ ሙእሚኖች የምንለው ሰዎች ግን ሀል ቀደረላህ አከጋድሪ ለአላህ ተገቢ ግምትና ትብሮትን ፈተነዋል የሚለው ጥያቄ መነሳት ያለበት ነው። ወንጀል የሚሰራ ሰው ሁሉ በሙሉ ማቀደረላህ አከቀደረ ነው። ወጅባት የሚተው ሰው ሁሉ ማቀደረላህ አከቀደረ ነው። አላህን ተገቢውን ግምት ብትገምትና ተገቢውን አክብሮት ብታከብረው እንዴት አድርገህ አላህ ፍቃድ መውጣት ትችላለህ? አላህ የከለከለውን ነገር እንዴት ትሰራለህ? አላህ ያዘዘውን ነገር እንዴት ታጓድላለህ? ሙኻለፋ የሚያደርግ ሰው ሁሉ ከዲን ውጭ የሚሄድ ሰው ሁሉ በሙሉ የአላህን ክብር የረሳ ነው ማለት የአላህን ማንነት የዘነጋ ነው። ይሄ ካልሆነ በስተቀር ሙኻለፋውን ሊገባ አይችልም ማለት ነው። ይህንን ደግሞ እንግዲህ የለየለት ታፊር ብቻ ሳይሆን እኛ ራሳችን እለት በለት የሚያጋጥመን ነገር ነው። ከአላህ ፍቃድ ውጭ በምተገኘን ቁጥር ማቀደርነላህ አከቀድር ለአላህ ተገቢውን ክብርና ግምት አልሰጠንም። ያ ከሆነ ደግሞ በአንጻሩም ቢሆን እኛንም ይመለከተናል ማለት ነው። ሙእሚን ማለት ብቻ አይበቃም በተግባር እስካልተገኘ ድረስ። ኢነላሃ ለቀውዩን ዐዚዝ ወደሚለው ስንመጣ እነዚህ ምን አስማ ኢላህል ሑስና ናቸው። ቀውይና ዐዚዝ የሚል የአላህ ስሞች ናቸው ማለት ነው። ቀውይ እንግዲህ ቁዋው ወሰንና መጠን የሌለው ዓለም ላይ እሱ እንግዲህ ይወዳደርና የሚፎካከር ማንም እንደ ወደረኛ የሌለው የመጨረሻ ወሳኝ ኃይል ማለት አላህ ነው ማለት ነው። በምድር ላይም ሆነ በሰማይ ዓለም ደግሞ አሉ የሚባሉት ኃይሎች የፈለገውን ያህል ቢረባረቡና ቢተባበሩ አላህ ሊቋቋሙ አይችሉም። ሁሉንም በቀላሉ የሚያሸንፍ ኃይል ነው ማለት ነው። ይህ አይነቱን ጌታ ታዲያ ማን ነው ያበደ እቋቋመዋለሁ በመጣበት ይንጣልል የሚገባው ማለት ነው። እንኳን በዚህ ደረጃ ያሉትን ዝግባ የማይባሉትን አለቆቻችንን መቋቋም አቅቶን አይደለም እንደሚደቁስን በየቀኑ እንደኛው ደካማ አንድ ጥይት የሚበቃቸው አንድ ጥይት ኮን ቢወቃ የፈለገው ጀግና ይባል በደረቱ አንድ ጥይት ብለቅበት አለቀ። ይህችን እንኳን እንግዲህ ከአንዱ አንዱ ተሽሎ ጀግና ስለሆነ የተወሰነ ስጥ ስላለው ኮመጠና ስላለ ጌታ ያን እንድታዘዝ ስለዋለ ማለት ነው። አላህ ግን ረብ ልዓለሚን በሙሉ መሬቱን ሰንጥቆ ሊያስገባ እየቻለ ወይም በንፋስ አንስቶ ሊፈጭ እየቻለ የፈለገውን ወላ ጅኑድ ሰማዋት ወልአርድ የፈለገውን ነገር ቢልክብ በቅጽበት አመድ ያደርግሃል ማለት ነው። ሌላው ቀርቶ ሰው የገዛ መራቁትን ንብረት ይሞታል። እንዴተኛ እንቅልፍ እንደወሰደው ዘሮ ይገኛል። እንደዚህ የሚያደርገውን ጌታ ሰው እንዴት ይችላል? እንዴት ይንቀዋል? ሁሉ ነገር ያላህ ሰራዊት ነው። ወንደዘ ምድሩ አንቆ ይገዛል። ሆዲን ታመት ወታለ ሁሉ ነገር አላህ ያልታረው በቃ ሁሉ ነገር አንተ ላይ ነው። ሰው ግን ምንድነው? ፍጡር ነው። ዝሮ ዝሮ ቆራጥ ከሆን ካንተ ማንንም መፍራት የለብህም። ምክንያቱም የሙት ሞትበት ግን አንድ ቀን ብቻ ነው። የምትወጡበትም ሰው አንድ ብቻ ነው። ታተመደበልህ ውስጥ ምንም ነገር የሚመጣ የለም። የሁሉ ኢማናችን በእጅ ስለሆነ ሁሉ ነገር የሚያስፈራ አላህ ሁን ያለው አይቀር ብትፈራ ብትጀግ አላህ ደግሞ አይደርስብህም ያለው አይደርስ ናሪዩ ማሪ ጣሊብ ያተቃዋሚዎች በሚመጡና ወንጨረሻ ተበባ በሚያረጉባቸው ጊዜ መጡና የሰፈር ወጣቶች ታጥቀው መጥተው እንጠብቀውታለን ዛሬ ብለው ለቤቱን ከበቡ ይባል ታቁባቸው ታምን ነው መጥብቁኛ እና አላህ የቀደረው እንዳይደርስብኝ ነው ወይስ ያልቀደረው አሁን ንገሩኝ ማንኛው ነው መጥብቁኝ ያልቀደረው ከሆነ አቀደረው ጠባቂ አስፈልገውም የቀደረው ተሆነ ደግሞ ማድረግ አለብኝ ብሎ ስለቀደረው እናንተ ተስጥሉኝ ወልከት ኢማን ሁለቱም ነው አንገራለው ወና ይሆናል ካላል እነማ አውሪ ዳራ ደሻና ይቆለ ለውቆል ፈየቁል አቅረብ አቅረብ ይገዛ ልጅ ሰው አባቱ ይገኛል ይገዛ ንጉስ ታሰው ሁሉ የበለጠ አማኝ ብሎ የቀጠረው ዘበኛ የውስጥ ዘበኛ የተባለው ራሱ ያስገባበታል ወቅቱ ሲደርስ ማለት ነው ወይ መሰልፎ ይሸጠዋል እና ዘራን ፈጣሃልን ዳርና ያለበትን ያሳያል ማለት ነው። ምንም አላህ ተዓላ የሚያስጠል ነገር የለም። ሰዎች ግን የማይሆነው ነገር ሁሉ የሚበላን ይመስላቸዋል። በከንቱ ይሞካሉ ዝም ብለው። አላህ ያለው ሲመጣ ግን ያሰብከው የፈራኸው ቀርቶ ያፈጠጠው ያዘናህበት ፈጣሃል ማለት ነው። ይሄ ነው እንግዲህ የቀደር ምስጢር አልገባን ያለው ማለት ነው። ስለዚህ አላህ ቀውየን አዚዝ ነው የፈለገውን ነገር ሊፈልጥብህ ይችላል። ስለዚህ እሱን ብቻ መፍራት ነው የሚያዋጣው ማለት ነው። እሱ ተጠበቀ ማንም ሊያጠቃ አይችልም። እሱ ታጋለጠ ደግሞ ማንም ሊያድን አይችልም ነው ዋናው ነገር። አላሁ የስተፊ መላእክቲ ሩሱላ አላህ ሱብሃነሁ ወተዓላ ከመላእክቶች የሆኑ ተወካዮችን ይመርጣል። እና አላህ ሪሳላውን መልእክቱን ለማድረስ መጀመሪያ ከመላእክቶች ቅዱሳን ንጹሃን ናቸውና የቅርብ ባለሟሎቹ ስለሆኑ ከነሱ መካከል የወህይ ተወካዮችን የሚመለምለውና የሚመርጠው እሱ ነው። ነጅሩል አሚን ማለት ነው። ወሚነና ወደ ምድርም ሲመጣ ደግሞ ከሰዎች መካከል አላሁ አለሙ ሐይሰ ይጃሉ ሪሳለተው ባለው መሰረት ለንቡዋ ማዕረግ የሚበቁትን ሰዎች እሱ ይመርጣቸው። እናንተ እንዳላችሁ አይደለም ይላል አላህ ሱብሃነሁ ወተዓላ። እና ብዙ ጊዜ አላህ ሐቅን የሚጻረሩት ምቀኞች ናቸው። ለምን ለሱ ይህን ተሰጠው ለሱ ተመሰለ ለምን እንደኛ አልሆነ አጃን ይላሉ። አማወጀ ኢላ የትማዕዝ ሙስተሊም ይልህ ነበር ምቀኛ ያገር ወሰኝ የትም እንጂ ባገር ሌላ ሰው ተፋንደ ስንት ከበርት ይያለ ስንት ሽማምንት ይያለ ስንት ወሳ አቀፈው ይያለ ይለዋል ማለት ነው። አላላ ነው ምትነግረው ለሌን ነበር ማይቀስ ያለበት ብለ እንዴት ነግረዋል። አላህ ያቅ እንዳንተ የበለጠ ቃውን የሚሰጠው ሰው ነው የምትቀኝ ቋንቋ ነው ማለት ነው። ምትቀኛው ጊዜ እኔ ያልኩሻል ሆነ ብቻ ነው የሚለው ለሌላ ሰው ጥቅም እንዲደርስ አይፈልግም። አላህ ግን ሱብሃነሁ ወተዓላ በምድር ብቻ ሳይሆን ከሰማይ ራሱ የኔ ተወካዮች የሚሆኑትን ይነኝ የምመርጣቸው የቀበሌ ስብሰባ አይደለም ማለት ነው። እኔ የፈጠርኳቸውን ፍጡሮች ማንነታቸውን አውቃለሁ፣ ዛሄራቸውንም ባጢናቸውንም የበለጠ ቅዱስ ንጹህ ሙክሊስ የሆነውን አውቃለሁ። እሱን መርጠዋለሁ። ሞከለሎን ጅብሪል ወአዝራሙ ጅብሪልና የእሱ ረዳቶች ናቸው ለሪሳላ ብዬ መረጥ ባበቃ አለም ቢንጫጫ ይህን የሚቀይር ማንም የለም ይላል። ወደ መረጥን ስመጣ ረሱሉላህ ኢክራም ተውሉ አልዓዝሞች ጨምሮ እስከመጨረሻ ድረስ ሁሉንም መርጫለሁ በየቦታው እያገሩ በየዘመኑ ነገሬን ትታለምን ገለን መረጥ ምትሉ ካላችሁ ጓት ናችሁ እናንተ ምን አገባችሁ? እንኳን እኔን ቀርቶ በእኔ ደረጃ ቀርቶ አንድ ንጉስ እኮ ሰው ባለስልጣንን ሲመርጥ ለምን አይባል አይደለም? ሁሱያው ነው የራሱ ስልጣን ነገሬን ነው መመጣው ለዚህ ቦታ ታላ አለቀ አላሁ ሰለሙ ወራ ማድረግ ነው ያለብን። ሰዎች ግን ከብድና ከብዳት የተነሳ የአላህን ውሳኔ ሊጋፉና አንተ ያልከው ስህተት ነው እኛ ያልከውን ማድረግ አለብን ሊሉ ይሞክራሉ። ይህ ደግሞ የወቅት የለየለት ብልግና ነው ማለት ነው። አላህ ከመላእክቶችም ሆነ ከሰዎች ተወካዮችን የሚመርጠው እርሱ ነው። የማንንም ፍቅር የማንንም አስተያየት የማንንም ድጋፍ የማንንም ተቃውሞ አይፈልግም ማለት ነው። ለምን ሁላችሁንም አቃቸዋለሁ አለ ዓለም ወር ፈለቀው ለጥይሁ ከቢር አንተ ማነህ እናና ስለዚህ እንድትናገረው ይላል አላህ Subhanahu Wa Ta'ala እንደማ ሰሚዑን በሲር አላህ ደግሞ የምትሉትን ነገር ሁሉ ሰሚ ነው። በምስጢር ብትናገር በጃህል ብትናገር ሁሉንም በቅርብም በሩቅም በጨለማም በብርሃንም በሰማይ በምድር በዱንያ በአኸራ ማንም ተናጋሪ ይናገር እኔ ዘንድ ናት ተጠንቀቅ እንተብይ ከአላህ ካሜራ ስር ነው ሁሉም ነገር የምታደርገው ማለት ነው። እና በታን ሾከች አልሰማኝም ብለህ አመን የአይን ዘለ በዚህ እንደገና በጥልቅ ተመልካች ነው። እንዳንተ በጃህል በሜዳ በአደባባይ ላይ ስንትጉ ብሎ የወጣውን ነገር ሳይሆን ድብቅ የሆኑትን ነገሮች ፈለገው ቦታ ሰባት መሬት ደብቆ እኔ አውቀዋለሁ አየዋለሁ ከየት ነው የምትደበቀው ይላል አላህ ሱብሃነሁ ወተዓላ። ታዲያ ከእንዲህ አይነቱ ጌታ ጋር መጋጨት ጅንነት አይደለም? ያዕለሙ ማ በይነ አይዲህም ወማ ኸልፈሁም በፍጥረታቶች ፊት ለፊትና ከጀርባቸው ያለውን ያውቃል ሁሉ ገብ ማለት ነው። እንግዲህ የሰማያትን ፍጥረታቶች መላእክቶችን እያንዳንዳቸው ማንነታቸውን አውቃሉ፣ ከፊታቸው ከኋላቸው ከዙሪያቸው ያለው። ወደ ሰዎችም ሲመጣ እንደዛ ነው፣ ወደ ጅኖችም ሲመጣ እንደዛ ነው። ማንም ፍጡር እኔ የማውቀውን ያህል ማንም ሊያውቀው አይችልም። ማን ጀርባ ይጠናል ይልሃል? አይ ማናናናንተ ጀርባ የምታጠ ነው ያንተም የተጠናን ነው። አላህ ግን ጀርባህን ማጥናት የሚችለው አላህ ነው። እያንዳንዱ ማንነትህን ተፈልጋት በልብ ትርታ ነገር ያለችው እንኳን ሳትቀር የተናገርካትን ሳይሆን የሰራህን ብቻ ሳይሆን ልብ ውስጥ ስር ያለችውን ስሜት ቀጥታ ያውቃታል አላህ ሱብሃነሁ ወተዓላ። ያንን ብትገነዘቡ ኑሮ ምን ያህል አደበግዛችሁ ይላል አላህ ሱብሃነሁ ወተዓላ። ወኢለ አላህ ቱርጀዑል ኡሙር። ስለዚህ የፈለግከውን ስራ የፈለግከውን አውራ። በእኔ ካሜራ ስር ነው ያለው፣ እሰማሃለሁ አይሃለሁ። ነገ ዙረህ ዙረህ እኔ እጅ ላይ ትወድቃለህ። ወደኔ ነው ሁሉም የሚመለሰው። የዛን ጊዜ ምን ይበቃሃል? ትገባለህ ይላል አላህ ሱብሃነሁ ወተዓላ። ያ አዩሃ ለዚነ አመኑ። ስለዚህ እንግዲህ ከሃዲዎቹ የሚበቃውን ያህል ነግረናችኋል፣ ምሳሌ የሚገባችሁ ከሆነ እስቲ ወደ አማኞቹ እንምጣና ለእናንተ ደግሞ የሚመለከተውን ክፍል ልንገራችሁ ይላል። እናንተ አማኞቹ ሆይ እነዛ ለይቶላችኋል፣ ከሃዲ ናቸው። ከሃዲ እስከሆኑ ድረስ ከሃዲ ለምን ወጥ በሰራ ይባላል ስራው ነው እና ማለት ነው። አማኝ ነን የምትሉትም ስማቸው አማኝ ሆኖ ሲያበቃ የእነዚያ አይነት ጸባይ እየተጠናወታችሁ አላችሁና ድክመትና ጉድለት የሚታይባችሁ እስቲ እናንተ ጋር እንነጋገር። አማኝ ነው የምትሉት ደግሞ እናንተ አማኞች ሆይ አሉ ያዩ አለዚነ አመኑ እርከዑ። አማኝ ነኝ ብለህ ሲያበቃ ለጌታ ስገድ ስትባል ለምንድን ነው የምትገረው? ለምን አታጎነብስም ለጌታ ይላል። አማኝ ነኝ እያለ በዓለም ዙሪያ የማይሰግደው ስንት ነው? ከሚሰግደው እና ከማይሰግደው ማን ነው የሚበልጠው? እኩል ነው። ማይሰግደው ነው የሚበልጠው። ምናልባት ከዚያ አንድ ከተገኘ ጥሩ ነው አማኝ ነኝ ከሚለው። ዓለም ሁሉ በሙሉ በባዲያው በከተማው የሚሰግደው ዝ በየመስጊዱ አሁን እዛ ሀገር ማሻአላ መስጊድ ሞልቷል። በየሰፈሩ ሰፈሩ ዝቅ ብሎ በስንት ፎቅ ላይ ነው ሰው ያለው መሸከም አቅቶታል ግኑ አዛን ሲባል ግን የሚወጡ ሰዎች ስንት ሰዎች ናቸው? ከያከበሩ አርካው ይላል አላህ ላ አርካ ለክ ላኪኒ ሙሐመድ አህመድ። ይህ ነው የእናንተም እኮ ስማችሁ እንጂ ምን ተለየ? አማኝ ነኝ ካላችሁ ለምደን ያስትሰግዱም ይላል። ለምን አታጎበድዱም? ወስጅዱ። ለምን በግንባራቸው አትደፉም? ለጌታቸው አክብር ወስትባል ወይ እንደነዛኞቹ ለይቶላችሁ በአንድ ፊቱ ካፊርነን አላላችሁ? እናንተ ማልሰፋሪዎች ደግሞ ምን እያደረጋችሁ ነው ያላችሁ? ለጌታ የታለ ያጎበድዳችሁት እና የተደፋችሁት ይላል። ወአቡዱ ረበኩም ጌታችሁን ተገዙ። ጌታ የሚያዛችሁን ነገር ሁሉ ሰለቸ እንደከመኝ ሳትሉ ሀተ ብላችሁ ብላችሁ መግዛት እኮ ይጠበቅባችኋል። አማኝ ነኝ ማለት ቋንቋ ብቻ አይደለም ይላል። ማለት ወፈአሉ ልኸይር እኔ የወደድኩትንና የመረጥኩትን ሰናይ ተግባርም አከናውኑ። እኔ ባዘዝኩበት መሻሪያ አልኸይር ላይ የማትሳተፉት ለምንድን ነው? ሙእሚነን ብላችሁ ሲያበቃ ይላል አላህ ሱብሃነሁ ወተዓላ። ስንቶቹ ነው በመሻሪያ አልኸይር ላይ የሚሳተፉት? ከብዙ አንድ ላይ ይገኝ እና ይህንን ካደረጋችሁ ለአለቁም ቱፍሊሑን እናንተ ከምትፈሩት ሁሉ ቅጣት ዲናችሁ የምትመኙትን መልካምና ጽድቅ ሁሉ ታገኛላችሁ። ይህን ካላደረጋችሁ ግን ስም ወደ ተግባር መቀየር ካልቻላችሁ እናንተም ብዙ አልተለያችሁም፣ ፈላህ የለም ይላል አላህ ሱብሃነሁ ወተዓላ። ሙእሚን ነው ይሉስ ብሎ ኢማን በማወጅና መፈከር በማሰማት የትም አይደረስም ማለት ነው። አማኝ ነኝ ካላችሁ በእነዚህ ተግባራቶች በእነዚህ ቸናዎች ላይ ማለፍ መቻል አለባችሁ። ሶላት ላይ ንቁ ተሳትፎ ማድረግ አለበት ማንኛውም አማኝ ነኝ የሚል ሰው ማለት ነው። እንደገና ኸይራት መሻሪያ አልኸይር የተባለን ነገር ሁሉ አላህ ያዘዘውን ነገር መስራት አለበት፣ መትጋት አለበት። ይህንን አላደርግም ግን ሙእሚን ነኝ የምትል ከሆነ የቃል ብቻ ሙእሚን ነን። ይህን እስካላደረግ ድረስ ፈላህ የለም ይላል አላህ ሱብሃነሁ ወተዓላ። ፈላህ ከፈለጋችሁ እነዚህን ተግባራቶች ማከናወን አለባችሁ። ወጃሂዱ ፊላሂ ሐቀ ጂሃዲ ከዛም አልፋችሁ ፊዲኒላህ ያአላህ እንድን በማስከበር ተገቢውን ተጀን ታገሉ። የታለ የሚታገረው ያአላህ እንድን እየቆሰረ ነው በየቦታው ሙጥንቅጡ እየወጣ ነው ያለው እና አንተ ግን ወደ ታልገደለብኝ ምን አለብኝ እያል ተጠንቋርፋለ። የታለ ለአላህ አላማ የተሰደድከውና የታገልከው ይላል ሙእሚን ነይታት ለምን በአላህ ዲን አትታገል حتى جهادي تجدون تجد بلي مؤمن يوانا سو كدين ولا منه نجر يلد نفسهم ديوان لجيهم ديوان نبرتهم ديوان هردهم نجر يمينو إن الله سلامنا منام فطمع معلوم بأن لهم الجنة بلوالنا مؤمن نيسان يلي قلترا تكبلها مالتهم لفضلت قوم ثانية مستدقة ونجرون لفستزدق جنين مالتنا مؤمن مالتنا مسلم مالت مستسلم مالتنا لجيتا فضلت ونجر بيادو كرين مالتنا ተጥለጥ ለጌታ ያለውን የሚያደርግ ማለት ነው። ጌታ አለ ታዲያ አንተ ይሄ ስንህ ይላል አላህ Subhanahu Wa Ta'ala። ተገብሩን ትግል በአላህ አላማ በአላህ መንገድ ላይ መታገል ቆአለባችሁ እነት አማኞች ሆናችሁ ሆጅ ተባኩም መጀመሪያ አንተ ምንበይን ኡመም ከብዙ ከአዲ ህዝቦች መካከል উመተ መሐመድ ብሎ የመረጣችሁና ይሄን ክብርና ማዕረግ አጎናጸፋችሁ እንደመሆናችሁ ለምን ኩብራ አላማቸውን ለማስከበር የናንተ ተሳትፎ የታለ ይላል አላህ Subhanahu Wa Ta'ala። መረጥኳችሁ እንጂ በተመረጣችሁበት አደረጋችሁን አልተረከባችሁም ግዴታችሁን አልተወጣችሁም ይላል ማለት። መረጣችሁ ደግሞ በሥራ ላይ ካልተገኛችሁ ነገያው በውስልትና ተከፈታላችሁ እናንተ ተጠያቂነት አታመልጡ። ወማ ጃአለ አለይኩም ፊዲን ሚን ሐረጅ እንደገና ደግሞ በዲናችን እኛ ልንሰራው የማንችለው አዳጋች ነገር ስለታዘዝን እኮ ነው ወደ ኋላ የቀረነው እንዳትሩ መጀመሪያውንም አቅማችሁን አቃሉ በዲናችሁ አስጠናቂና ታቅምበላ የሆነ ነገር ቀርሞም አላዘዝኳችሁም ይላል አላህ Subhanahu Wa Ta'ala። እንግዲህ አንድ ሰው ታቅምበላ የሆነ ነገር ታዞ ያ ነገር አቅቶት ምከሞክሮ ተፈጠሮ ቢያቅተው እኔ ምን ላድርግ ታክም የበላይ ነው ያዘዝከኝ የሚችለውን አድርጋለሁ ብለህ ልትከራከር ትችላለህ ማለት ነው። አላህ ግን Subhanahu Wa Ta'ala ላ ይከልፍ الله نفسا الا وسعها ነው መጀመሪያው። አንድም አላህ ያዘዘው ነገር ሰው ሊሰራው የማይችለው የለም። አቅምህን የፈጠረው የሚያውቀው እሱ ነው። እንፈጠንም አካል ነን። አቅም ጋር የተመጣጠነ ነገር ያውም እንደው ሰምስ ይችላል በጣም ዝቅተኛ በርሰንት ነው የሚያዘው እንጂ በሙሉ አቅምህ የምትሰራው ነገር እንኳን አላዘዘህም ማለት ነው። ይህንን እንግዲህ አላህ Subhanahu Wa Ta'ala የማንችለውን ነገር ጭነህብን ነው እንዳትሉኝ መጀመሪያ እናንተ የሚያስጠንቃችሁና ታቅም በላይ የሚሆን ነገር አዳጋች ነገር አላዘዝኩም ምንድነው የማይቻል ነገር ያዘዝኳችሁ ይላል። ሚለተ አቢኩም ከሚለተ አቢኩም ኢብራሂም አለይሂ ሰላም እንደ አባታችሁ ሃይማኖት ነቢዩላህ ኢብራሂም እንግዲህ ተከክለኛ እንከን የለለ የተዋጣለት እምነት የተሰጠው ኢብራሂም ነው። ስለዚህ ሰይዱል ሁነፋ በመባል ይታወቃሉ አቡል አንቢያ። እሱ ምሪ አላህ Subhanahu Wa Ta'ala የጣለበትን ሁሉ ተወጥቷል። ወዲ ቢሰላ ኢብራሂም ረቡ ቢከሊማቲ ፈአተመሁን ኢላ ወኢብራሂም الذي وفى ኢላ ኢብራሂም ያላህን ቃል ኪዳን ፍንጥራቱን 100% የተወጣ ጀግና ብሎ ያድሳቸዋል። በተለይ ጋጋሚ ማለት ሰው አይደለም ኢብራሂም እናንተ ባለ አይደለም ያደም ልጅ አይደለም ነብይ ነው እሱ ያን ሁሉ 100% ጌታ ያዘዘውን ተወጥቶ እናንተ ደግሞ በ100% የምትወድቁት ሰው ከሰው ቢበላል በተወሰነ ደረጃ ነው መበላል ያለበት። ኢብራሂም ግን እንደናንተው ሰው ነበረ አባቱም ካፊር ነበረ ከካፊር በተሰጠ ተወልዶ የአላህን ትእዛዛት 100% የተወጣና አላህ Subhanahu Wa Ta'ala ብቸኛ የኔ ወዳጅ ብሎ ያወደሰው ሰው ነው። ያንን እምነት ነው ለእናንተ ያመጣው። ይሄንን እምነት እናንተ አባታችሁን ፈለግ ተከትላችሁ ታሪካችሁን ለማደስ የማትችሉበት ምን ምክንያት አለ ይላል። እንግዲህ የመጨረሻ ሰው ልጅ ከባድ የሚባለው ህይወቱን የሚጠይቅ ነገር ሲመጣ ነው። ኢብራሂም ህይወቱን አልተጠየቀም። ያውም ከነ ህይወቱ አይያየ እሳት አልተጨመረም። ምን ችግር አለው ለዓላማ ይቃጠል ብሎ ነው የገባው። ግን አላህ ሊቃጠል አላደረገውም። እና ኮኒ በደው ሰላማን አለ ኢብራሂም አለ ፈተና እንጂ ነጥቅ ግን ያጣጥሩት ለመቀጠል ለመጣላ ልጅ ነበር ማለት ይሄ ነው እስላም ማለት ኢማን ማለት እንደዚህ ነው። የታ የበረጠኝ ነገር ሳት መጣቀል ሲሆን ምን አለ ተስፋ የበለጠ ለኔ የሚያቀልኝ አለ እንዴ ስትል ነው ለጌታ ታማኝ መሆንን የሚረጋገጠው ማለት ነው። ሌላው የውዳ ህግ ይላል ታገሉ ይላል። ስትታገል ምንድን ነው የሚመጣው? ትቆስላለህ፣ ትማረካለህ፣ ትዘድላለህ፣ ከበላይ የሚመጣ ነገር አለ። ይህ ነገር ደግሞ ቢመጣ የእርስ ባይደርስብ ሳትሞት ትኖራለህ? ለመቻ ሄደው በሰላም ይመጣል። አንተ ቤት ሞተ ትገኛለህ አይደለም? ሞት እንደሆነ ቀጠሮ ሆነ ያልፈው ዘመድ አልዘመድ ተዛደርክ አልተጋደል ፈራ አጀግን የቀን ለታ አጠራትም ማለት ነው። ስለዚህ ምንድን ነው ጭንቀቱ? ለዓላማችሁ ለምን አትነቁም ይላል አላህ ሱብሃነሁ ወተዓላ። የአባታችሁን እምነት የኢብራሂምን መስመር ነው እኮ የሰጠዋችሁ። ኢብራሂም ደግሞ የሰው ልጆች ያደርጉት የማይችሉትን ነገር ሁሉ በቆራጥነት ተወጥቷል። ሆሰማኩሙል ሙስሊሚን እና አላህ መጀመሪያውኑ ሙስሊሞች ብሎ የጠራችሁ እሱ እኮ ነው። አላህ ሙስሊም የሚለውን ቃል ራሱ አንድ እያንዳንዱ ሙስሊም ሌላ ነገር ባያውቅ ሙስሊም የሚለውን ስሙን ቢረዳ በቂ ነው። ሙስሊም የሚለውን ስም አናውቅም። በተለይ በእኛ ሀገር ሰው እስላም ነው የምንባለው። ስብሓንላ እስላም ነው እኛ እስላም ሃይማኖት ድነል እስላም ማለት ነው። ሙስሊም ነው የሚባለው እንጂ እስላም አይባልም። እስላም ሃይማኖቱ ነው። እኛ ነው እንዲ አላህ ተሰማ ያወረደው ለነብዩ ወህይ የሰጠው እስላም ሰዎችን ነው። ሙስሊም ማለት አለዚ መን ተለበሰ እስላም እስላምን የተጎናጸፈ ሰው ሙስሊም ይባላል። እስላምማ ራሱ ሃይማኖቱ ነው ማለት ነው። እስከዚህ ድረስ ዘቀጥ ነው እንግዲህ ሀገራችን አሁን ገጠር ብንገባ አንተ እስላም ነህ ሙስሊም ነህ ብትለው ነው የሚለው ሙስሊምነት አያውቅም። እንግዳውታ እስላም በተሳሳተ መልኩ አሁን እስላም ነኝ ይላል። እስላም ነኝማ እስላም ማቀወቅ ማሻአላህ ነው። እንኳን እስላም ሙስሊም መሆን አልቻልኩም። እና ሆሰማኩሙል ሙስሊሚን አላህ ግን መጀመሪያ ሙስሊሚን ብሎ ጠርቷቸዋል። ትልቅ ማዕረግ ሰጥቷቸዋል ማለት ነው። ይሄ ሙስሊም የተባለ ሰው በምድር ላይ ወደር የሌለው የአላህ ወዳጅ ማለት ነው። ለምን ለጌታው ተልቼ ደከመኝ ሳይል ተሰጥለትሎ እድሜ ልኩን በሙሉ አቡድ ረበከ አታ የተለቅን ባለው መርህ ራሱን የሚገዛ ማለት ነው። ይህን አይነት እንግዲህ ስም ያለው ሰው ይህን ስሙን ዘቢያዊ ማድረግ ይጠበቅበታል ማለት ነው። ምን ቀበሉ ሙስሊም ስማቸው ይወጣላችሁ ድሮ ድሮ ነው አለ። ወትሮ ገናናቱ ሳትፈጠሩ ሳይመጣ አላህ ሱብሓነሁ ወተዓላ ኢብራሂምን ኢብራሂም አስሊም ቃለ አስለምቱ ለረቢል ዓለሚን ለዓለማት ጌታ አዛዥ ነኝ ብሎ የጌታን ጥያቄ ተቀበለ ይላል። ከዛ ወጃአልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ አሉ እስማኤልና ኢብራሂም። እኛ ለአንተ ታዛዦች ነን፣ ቃል ገብተናል፣ ቃላችንን ለመወጣት ዝግጁ ነን። ግን ይህን ልድል በእኛ ላይ እንዳያከትር ወደፊት በቀጣው ትውልዶችም የእኛን ፈለግ የሚከተሉ የአንተ ታዛዦችና አገልጋዮች የሆኑ ዝርያዎች ስጡን ስጠን አሉ። ይሽ ሰጥቻቸዋለሁ ተባሉ። ያ ነው ስማችሁ የወጣው ወትሮ ነው እናንተ ሳትመጡ። ያንን የመሰለ ስም አላህ ሸልሟችሁ እናንተ ዝምን ዛሬ ትጫወቱበታላችሁ። እናም ይቀብሉ ወትሮ ገና እመተ መሐመድ የሚባለው ሳይመጣ ኢስላም የተባለው በተለይ የመጨረሻው ነቢይ በተለይ ኡመቶቹ ሙስሊም ናቸው ተብሎ ተነግሯል። ዝናው አስቀድሞ ማለት ነው በትንቢት ወፊ ሀዛ ልቁርአን በዚህ ቁርአን ምንድ አላህ ስብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይልሃል ማለት ነው። ሙስሊም ሆናችሁ እንጂ እንዳትሞቱ አደራችሁ። ሲወቅት ምን ላውቃት ለሰኮንድ ለደቂቃ እንኳን ከእስላም እንዳታፈነዱ። በዛ ሰዓት የሞት እንደ ያልቅልሃልና ነፍሰህ ያዝ እስላምህን ይላል አላህ ስብሓነሁ ወተዓላ። ይህን የመሰለ እድል ተሰጥቷችሁ እናንተም ወለም ዘለም እያላችሁ ስሙን ብቻ ተሸከማችሁት እንጂ እንደምፈልገው እኮ ሙስሊሞች አልሆነልችሁም። እናንተስ እንዴት ነው ይህን ነገር ቆም ብላችሁ አስባችሁበታል ሲል ይጠይቃል ማለት ነው። ወፊ ሀዛ ማለት ወፊ ሀዛ ልቁርአን ወትሮ ገና ሳትፈጠሩ ሙስሊሞች የሚባሉ የመጨረሻ ኡመቶች ይመጣሉ ብዬ የማዕረግ ስም ሰጠኋችሁ። በቁርአናችሁም በተደጋጋሚ ሙስሊም እንድትሆኑ ነው የመከርኳችሁና ያስተማርኳችሁ። ይህ ሁሉ እንግዲህ ተደጋግሞ የተነገራችሁ አደራ የታለ ውጤቱ ይላል። የኩነ ረሱሉ ሸሂደን አለይኩም ይህንን አደራችሁን እንዲጠብቁና ሙስሊምነታችሁን እንድታረጋግጡ የምጠይቃችሁ ለምንድን ነው? መልእክተኛው በእናንተ ላይ ምስክር እንዲሆን ነው ይላል። ነቢው መልቅያማ ስትነሱ እናንተ ሙስሊምነታችሁን በአግባቡ ተወጣችኋል አልተወጣችሁም? እስቲ እንደ አስተያየት ተብሎ ነቢዩ ይጠየቃሉ ማለት ነው። የኔ ኡመቶች ነገሌ ነገሌ ነገሌ ትክክለኛ ሙስሊሞች ናቸው ብሎ የምስክር ቃልነት ይሰጣል። ሙናፊቆች አስመስታዎች ደግሞ ነገሌ ሙስሊም ነን ቢሉ በተግባር ግን እስላም አላሳዩም ብሎ ይፈንሻቸዋል። ነገ ማለት ነው እና ሸሂድን አለይኩም በእናንተ ላይ ምስክር ሆኖ ይቀርባል መለክተኛው። ወተኩኑ ሸሃዳ አለና የነብዩን ተዚያ ካለፋችሁ በኋላ እናንተ ምስክር መጣል አግኝታችሁ ሙስሊምነታችሁ ከተረጋገጠ ደግሞ ለሌሎቹ ኡመቶች መስካሪ ሆናችሁ ትጠራላችሁ እንደገና ይላል። እና የዛ ጊዜ ምስክርነታችሁን ልትወጡ የምትችሉ ዛሬ በስማችሁም በተግባር ስትተረጉሙት ነው ይላል። በመሆኑም ፋቂሙ ሶላት የኢስላም ዋነኛ ማረጋገጫው ፊርማው ሶላት ነው። ሶላታችሁን አስተካክላችሁ አዘውትራችሁ ስገዱ አግባቡ። ወአቱ ዘካት ግዴታ መስዋዕታችሁንም ለግሱ። ገንዘብ ያው ታሳርታለችና እኔ ለብቻ ወርጄ ወጥቼ ባዴን አንተ ስለ ያወፈራውትን ለማንም ወዘኔ እንደተሰጣለው የምትል ከሆነ ከሰነ ወዘኔ አላማቢቱ። ስለዚህ የኔን ገንዘብ የሰጣው ከሰጣው ከብዙ መጥቂቱ ስለያ አለው ሙስሊምነትን ታረጋግጠው በዚህ ነውና። ወአሰሙ ቢላህ እንተዝሙ ቢጣዕቲላህ ባጠቃላይ ጌታችሁን በመታዘዝ ልትታዘዙ ኩንትራት ገብታችኋል። ሙስሊምነት ስትሉ ሸሃደትን ስትናገሩ አላህ ያለንን ሁሉ ልንሰራ የከለከለንን ሁሉ ልንከለከል ብላችሁ ቃል ኪዳን ነው የገባችሁ። ያን ቃል ኪዳናችሁን ቀጥ ብላችሁ መወጣት አለባችሁ። እንተዝሙ ቢዲኒላህ ወሸርዒሂ የአላህን ዲንና መመሪያ አክብራችሁ ወለም ዘለም ሳትሉ ቀጥ ብላችሁ መቀጠል አለባችሁ። እርስ በርሳችሁም ደግሞ እንደዛው መተቃቀፍና መደጋገፍ አለባችሁ። ወህደተ ልእስላም ማሳየት ማለት ነው። ይህን ካደረጋችሁ አላህም ስብሓነሁ ወተዓላ እንደ ስማችሁ መሆናችሁን ካየባችሁ ወመውላኩም እሱ የማይከዳ ወዳጃችሁ ነው። ዛሬም ነገም እኔ በኩል አይጎልም ማለት ነው። እንተንሱሩላህ የንሱርኩም እንዳለው እንደ ስማችሁና እንደሚጠበቅባችሁ ሆናችሁ ከተገኛችሁ በእኔ በኩል አይጎልም እኔ ወዳጃችሁ ነኝ ለእናንተ የማላደርገው ምንም ነገር የለም ይላል። ፈኒዕመል መውላ እሱ ምን ያማረ የሆነ ወዳጅ ነው። አላህ ወዳጅ የሆነለት ሰው ከዚህ የበለጠ ወዳጅ አለ? ወኒዕመል ነሲር እና ከረዳቱ ሁሉ ያማረና የተዋበ ረዳትስ ማን ነው ያለው ከአላህ በላይ? እናንተ በትክክል እንግዲህ ቃላችሁን አክብራችሁ በሙስሊምነታችሁ እስከተገኛችሁ ድረስ የማንም ድጋፍ አያስፈልጋችሁም። እኔ ነኝ ወዳጃችሁ፣ እኔ ነኝ ረዳታችሁ። እኔ ወዳጁና ረዳቱ የሆንኩለት ደግሞ ምን ያማረ የታደለ ሰው ነው የዛ አይነት ወዳጅ የሚያገኘው ይላል አላህ ሱብሃነሁ ወተዓላ። እና ይሄንን የምትፈልጉ ከሆነ እናንተም በስም መገለልና መታለልን ትታችሁ በተግባር ሙስሊምነታችሁን አሳዩ። ያናዛኞቹ ለይቶላችኋል፣ ግን ለምንገናኛለን። ችግሩ ግን እናንተ ናችሁ፣ ዝጉርጉር ናችሁ። ስማችሁ ሙስሊም፣ ተግባራችሁ ሙስሊም ሆናችሁብኝ ማለት ነው። ይህ እንዳይሆን ራሳችሁን ገምግሙ፣ ስህተታችሁን አርሙ። ያ ከሆነ እኔ ከእናንተ ጋር ነኝ ይላል አሁንም አላህ ሱብሃነሁ ወተዓላ። እኔ የረዳሁትና እኔ ወዳጅ ሆንኩለት ጥቅና የቆምኩለት ማንም አይረሳውም። ይህንን ማድረግ ካልቻላችሁ ግን እናንተ ራሳችሁ ከፍታችሁኛል፣ ስለዚህ የጣልኩ የጣልኝን መጣሌ የማይቀር ነው ሲል ያስጠነቅቃል ማለት ነው። هذا رسول الله صلى الله عليه وسلم على النبي صلى الله عليه وسلم